እንገዛለን እና ምንም ነገር አልተውም ዲኑ ሱብሃንአላህ እኔ አንዳንድ ጊዜ ላለው የተኛው ዲን ነው በአለም يعني ዲን አልኢስላምን የሚወዳደር ዲን አልኢስላም ወደር የሌለው ቅንጣት የምትልኮ አልተውም እኮ እኛ የሚጠቅመንና የሚጎዳን በዝርዝር እኮ ነው ሳንቲም የምትል ነገር አልተውም አሁን ልትሰሙ ነው እና ስለመሸጥ ስለመለወጥ እዛ አይደለም ያለ ነው እንግዲህ መጽሐፉ እንደምታዩት ሰፋ ባለ ነገር ነው የሚያስተምረው ስለ ጋብቻ ጀመርን ሁለት ወር ነው የተጓዝን ማለት አንድ ወር ተኩል ነው አራት ጁምዓ ነው አምስት ጁምዓ ነው ስለ ጋብቻ ብቻ የተማር ነው እሱ ሲጨረስ ወደ መሸጥና ወደ መለወጥ ነው አገባን ያላ እስቲ እንጀምር አሁን بيع المضطر الى بيع المضطر يعني تجدو يمشط سو معناتنا بزو الله درسنا اخوه في البيع والشراء يفسر قول عمر يزاري درساتشن وندموچ سله مشطنا مغزات كونكم بيهون يا سيدنا عمر درو كشي 400 عامت بفيت يتناغروت سيدنا عمر እሱን የሚተነተንና እሱን የሚፈስር ነው ዛሬ ደርሳችን ምን አሉ ነብይ ሰይድና ዑመር ዑለማዎች ምን አሉ ምን አይነ ለክ የሚለው ፍልስፍና በእስልምና ወይም ከነብያችን ሳሰለም በኋላ ያመጣው መጀመሪያ ጀመረው ዑመር ኢብኑ ኸጣብ ነው አሉ በመላው ዓለም ዑመር ኢብኑ ኸጣብ ምን አይነ ለክ የሚለው ሂሳብ የጀመረው እሱ ነው ምን ማለት ነው ምን አይነ ለክ ሰይድና ዑመር በጣም በጣም ምን ልበላችሁ አንዲት ነገር ወንጀል ማረግ አይወድም ሐቅና ነቢያችን ምንድነው ያለው ሐቅ ሐቅ አላህ Subhanahu Wa Ta'ala በዑመር ቀልብና በዑመር ምላስ የሐቅን ማህተም ختمዋል አሉ በምላሱና በልቡ ሐቅ የሚባለው ማህተም አስቀምጠዋል አላህ Subhanahu Wa Ta'ala ስለዚህ ምን ምንድነው ያለው ምን አይነላክ የሚለው የመቆጣጠር ስልት ያመጣው መጀመሪያ ሰይድና ዑመር ነው ምን ማለት ነው ምን አይነለክ ከተመጣው ጨዋታ ያለም ከሰይድና ዑመር አንድ ትናንትና ኩል የነበረው አሁን ፎክ ሲሰራ ካዩት ያስቆሙታል ምን አይነለክ አሁን እስቲ በማንኛውም አገር ነው በኢትዮጵያ ስንሄድ ወይም በኬንያ ወይም በሱዳን በምን እነዛ ትናንትና የማይታወቁ የነበሩ አሁን ስንት ነው ስንት ቪላ አለው ስንት የመኪና ጭነት አለው ስንት ሆቴል አለው ስንት ፋብሪካ አለው ሲባል አይገርማችሁ መንግስቱ በደንብ አኔ እንትን ከሆነ የሐቅ መንግስት ከሆነ ማንኛውም መንግስት ይሄን ሰውየው መያዝ አለበት ከየት አመጣው አው ምክንያቱም አጭበርብሮ ሊሆን ይችላል ሐሽሽ ጦ ሊሆን ይችላል ወይም ደሞ ያኒ ብዙ ሰው ጉቦ እየወሰደ ሊሆን ይችላል እንጂ ትናንትና የድሃ ድሃ ልጅ የነበረው አሁን ማልቲ ሚሊዮነር ሲሆን ምን አይነ ለክ ከየት አመጣው የሚለው መጀመሪያ ሰይድና ዑመር እንዲያውም ሰይድና ዑመር በልጃቸው ነው የጀመሩት ልጃቸው አብዱላህ ኢብኑ ዑመር ኢብኑ ኸጣብ አራት ፍየል ወይም አራት በግ ወይም አራት ግመል ናቸው አራት ግመል ከሰፈር ሲመጣ ተሳፍሮ ነበርና ሲመለስ አራት ግመል ገዛ እነዚህ አራት ግመሎች ትንሽ የከሱ ግመል ነበሩ አሁን በመዲና አምጥቶ ከነዛ የህዝቡ ግመሎች ከዛ ጋር ቀለቀላቸውና ከዛ በኋላ ሰይድና ዑመር አንድ ቀን መጥቶ የሰደቃ ግመል አሉ የህዝብ ግመል አሉ አንይ ከብት አሉ እንትኑ በሬ ምናምን አሉ በጋሉ ፍየል አሉ እንደዚህ እየዞረ ሲያይ ሰይድና ዑመር እነዚህ አራት ፍየሎች ወይም አራት በጎች አራት ግመሎች ያኒ ወፍሮ አያቸው ወፈራሉ አሁን የማናቸው እነዚህ የወፈሩ ግመሎች ብሎ ሲጠይቅ ያንተ ልጅ አብዱላህ ኢብኑ ዑመር ይርሱ ናቸው አሉ ከዛ በጣም አበደ ሰይድና ዑመር ናስቲ አብዱላህ አሉት እነዚህ አራት እንስሳዎች ያንተራቸው አው ከየት አመጣቸዋል والله እኔ ሰፈር ነበርኩ በኢራቅ ስመለስ በገንዘቤ በጥረት ያመጣሁት ገንዘብ ነው የገዛሁት። ገዛሃቸው? አው ለምን ወፈሩ አለ። والله እሳር በልተው ነው የወፈሩ። ሀ እንግዲህ የወፈሩ አለ የአሚር አልሙእሚኒን ልጅ የሱ ግመል መጀመሪያ አብሎት ውሃ ሲሄዱ ደግሞ እንስሳዎቹ የአሚር አልሙእሚኒን ልጅ አብዱላህ የሱን ግመሎች መጀመሪያ ውሃ አጠጡት። እንደገና ያኒ ጥሩ ጥሩ እንትን ሳር ካለ ወይም ግሪን ሆኖ ሳር ካለ ቅጠል ቅጠል ካለ የአሚር አልሙእሚኒን ልጅ አብዱላህ እብን ዑመር የሱን መጀመሪያ አብሉት እየተባለ እኮ ነው እንደዚህ የወፈሩ ያንተ ግመሎች። ስለዚህ አላቸው ይህ ወፍረት ለየት ያለ ስለሆነ አራቱን ግመል ሽጣቸው። ከሸጥክ በኋላ እንግዲህ ትርፍ እንደሚያገኝ ያውቃሉ። ለምሳሌ 100 ብር ከገዛሃቸው 400 ነው። 600 ከሸጥካቸው 400 ያንተን በኪስ አስገባና 200 የመንግስት ነው የህዝብ ገንዘብ ነው ወደ ቤተ المال መልሰው አሉት። فقال عبد الله يا امير المؤمنين ان من اطفه ان በገንዘቤ ገዝቼ መጥቼ በልተው ነው የወፈሩ። لا የወፈሩ እኔ አቃለሁ የአሚር አልሙእሚኒን ልጅ የሱን አብሉ ታጠጡት እየተባለ ነው እንጂ ተራ ሰው ብትሆን እንደዚህ አይወፍሩም ነበር። ስለዚህ ከየት ነው ያመጣሁ ብሎ የጠየቀው መጀመሪያ ሰይድና ዑመር በልጃቸው ነው የጀመሩ። ሱብሓነላህ አልዓዚም። ህፃን ልጃቸው የሁለት አመት ልጅ እኮ ነው። የሁለት አመት ልጅ ቤተልማን ውስጥ ገባና ቤተልማን ታውቃላችሁ፣ ቤተልማን የመንግስቱ ወይም የህዝቡ ገንዘብ ማለት ነው። مستودع ويرهاوس يعني اقاوچ يميقمطبت زيت دوقيت سنديه منامن تمر يميقمطبت اندالال مستودع اذا جبو عند سيدنا عمر لجو حصان نو يهول سبحان الله يهولت ابث لج نو زم بلا يتزاوره عند انت نبر عند قرقره نبرنا زيت نبرو لجو زم بلا يعني سيروت منامن እጁ ትንሽ ነካ አደረገው ለንትኑ ለቆርቆረው ነካ አድርጎ ዘይት ነበርና ከዛ በኋላ ከዛ ራሱ ደበስበስ አደረገው በዛ ዘይት አድርጎ ህፃን እኮ ነው። አሁን ሰይድና ዑመር ሲያዩት ራሱ በዘይት ተቀብተዋል። አንተ ልጅ አለው በዑመር ኢብኑ ኸጣብ ቤት حرام ልታስገባ ነው? ምንድን ነው ያደረከው? ሁለት አመት ምንም አያውቅም እኮ ልጁ። ምን አደረገ ሰይድና ዑመር? ሂዱና የራስ ጸጉሩን ላጩታለ። ምን ነው የአሚር አልሙሚን? ላ የበይተ المال የህዝብ ዘይት በራሱ ላይ አረፈ። ስለዚህ በዑመር ኢብኑ ኸጣብ ቤት حرام አይገባም። ሂዱና ራሱን ላጩት ብሎ ልጁን ልቁ አስልኮ የራሱን ጸጉር ላጨው። አዩ ማን ነው እስቲ አምጡልኝ። እንኳን የአገር መሪ والله የዲን ሰው ቢባልም مطوع ቢባልም مفتي ببالم قاضي ببالم عالم ببالم شيخ ببال ينعن السر مسرا سوي اللهم اسكزي برك اقوم هالسب حرام ببيت عمر مقبات يلبت يميلو استيام طولين عند استيام طولين كيهود نو كنسارا ككريستيان نو كاسلام نو حتى كاسلاموش استيام طولين عند اندز يميلو من اين لك كيتا متحو يهنا قردمون دموش ከየት አመጣው የሚለው ነገር የዑመር ነገር መጀመሪያ ጀመረው ይሁን እንጂ يوم القيامة ሁላችን ከቀብር ተነስተን አላህ ዘንድ ስንቆም ለአምሳ ሺ አመት ስዛ ስንቆም መጀመሪያ ጥያቄ ምን ጠየቀው በገንዘባችን من أين لك نعم والله من ما تنو من أين لك أنت لمسالي የአስር ሚሊዮን ዶላር መስጊድ ሰራ፣ የሁለት ሚሊዮን ዶላር ተሕፊዝ አልቁርአን አሰር ገነባ። እንግዲህ እሺ እንደገና ማሻአላህ አስር ጋሻ መሬት ሰርተህ አኒ ዝሩትና ይብቀል የበቀለው እህል በሙሉ ለምስኪኖች አልክ። ህይወትም በሙሉ ሰደቃ ትሰደቃለህ። ይህ ነገር በጭንቅላትህ ገብቶ እንዳይበጠብጥህ አላህ ይህን ነገር አያይም። የሚያየው ከየት አመጣው ገንዘቡ? ይገርም والله ይገርም። من اين لك مجمريا باخره የምንጠየቀው ጥያቄ من اين لك من አሉ ነቢያችን ان الله طيب ولا يقبل الا طيبا الله ንጹህ ነው። ንጹህ ነገር ነው የሚቀበለው፣ ቆሻሻ ነገር አይቀበልም። ስለዚህ ምን አይነ ለክ ምን አይነ ለክ አለ እንግዲህ እዛ አው መጀመሪያ እሱ ነው የሚባለው እኔ አን ነገር ልንገራችሁ ኡም ኩልሱም የምትባለው ዘፋኝ የነበረችው በግብጽ ታቃላችሁ ግብጾች ስጠይቋቸው ስለ ኡም ኩልሱም يقدسونها እንደ ነቢ እንደ ሙፍቲ እንደ ዓለም እንዲያውም ከፕሬዚደንቱ በላይ ነው በጣም ክብር ያላት በግብጽ ኡም ኩልሱም ማለት ከውከብ الشرቅ ብለው ሰየሙዋት ከውከብ الشرቅ ማለት ደግሞ የሚድል ኢስት ኮከብ የሚድል ኢስት ነጅም የሚድል ኢስት ፕላኔት የሚድል ኢስት ፀሐይ ብሎ ነው የሰየሙዋት ምንድነው ታረገው ዘፋኘች አሁን አንድ ቀን እኔ በሪያድ ከተማ ከአንድ ግብጻዊ ሰው በጣም ጠብ ተነሳ በእኔና በሱ ምንድነው ይቀድሳታል በጣም በጣም ያኒ ነቢያችን እንደዚህ አይከብሩ ሲነስ እም ኩልሱም እኮ እም ኩልሱም እኮ ሲልና ስማ አልኩት እም ኩልሱም እኮ ዘፋኘች አልኩት አው የበለጠችው ዘፋን ከመላው ሚድል ኢስትና ከአረባ ጎረች አለኝ طيب بزفن كون ያስገባቹ ገንዘቧ አረ ምንድነው ምትለው አለኝ ዑምራ አድርጋለች ስንት ሐጅ አድርጋለች ስንት ተህፊድ አልቁርአን ከፍታለች ስንት መስጊድ አሰርታለች ስንት የቲሞች ነው ስንት የቲሞች ነው ሷም ትቀልባቸው አለኝ ምንም አይደለም አልኩት ግን መጀመሪያ አላህ Subhanahu Ta'ala ወደ አላህ ስትሄድ ይሄን አደረገሽ ይሄን አደረገሽ ይሄን ሰደቃ ሰጠሽ ባረከላሁ ፊክ ሹክራን አይላተም መጀመሪያ ከየት አመጣሽ የሚለው ጥያቄ አትርሳ አልኩት በቃ ተቆጣ አትቆጣ አልኩት አንተ እኮ አሁን ኡም ኩልሱም ጀና ልታስገባ ብትፈልግ የውመል ቂያማ ይደርሳል እንጂ አትስገባትም ኡም ኩልሱም ጀሃነብ ልታስገባ ብትፈልግም አትችልም አልኩት ለምን ከሷ ጋር በሷ ነገር ትከራከራለህ የራስህን አትሰራም እንዴ ኡም ኩልሱም አልኩት እኔ ለጀሃነብ ነች ለጀና ነች አንልም ላኪን በመላው ዓለም የታወቀችው ኡም ኩልሱም ዘፋኝ ነች ዘፈን ደግሞ حرام ነው እንዲያውም ስንት ሺ ስንት ሚሊዮን ሰው ነው ወደ ግራ መንገድ የመረቻቸው በሷ ዘፈን ታቃላችሁ ኡም ኩልሱምና አብዱል ሐሊም ሐፊዝ የሚባለው በግብጽ የነበሩ ዘፋኞች ታቃላችሁ አብዱል ሐሊም ሐፊዝ የሚባለው ዘፋኝ እሱ ሲሞት ስንት ልጅ አገረዶች እንደሞቱ ከፎቅ ይወደቁ ሴቶች አሉ አሉ ሲወዱት ዘፈኑ የሚወዱትና በሱ የሚመረቀኑ ሴቶች ከፎቅ ነው ታንቀው የሞቱ አንድ ዘፋኝ ስለሞተ ኡም ኩልሱም ስትሞት እነቴ ነው የሷ ቀብር የሷ ጀናዛ እስካሁን ድረስ እንዲያውም ያገሩ መሪ እንኳን አልተቀበረም እንደዚህ ምንድነች ዘፋኛች ስንት ዑምራ አደረገች ሚሊዮን ዑምራ ብታረግም ምን አይነ ለክ ከየት አመጣሽው ገዘብ መልሷ ከዘፈን እንግዲህ አላህ Subhanahu Ta'ala ከዘፈን ዘፍነህ ሙዚቃ የመጣ ቡጊ ቡጊ ያልክ يعني ስንት ሰው ወደ ግራና ወደ ጀሃነብ ያስገባህ ያመጣው ገንዘብ ነው መስጊድ የሰራህበት አው ከታቱት እንግዲህ ወደ ጀሃነብ ይቀጣ ያ ነው እንግዲህ ፍርዱ እኔ አይደለም ፍርዱ የአላህ ፍርድ ነው ይነገር ስለዚህ ምን አይነ ለክ አሁን የዛሬ ደርሳችን ከየት አመጣው የሚለው ጥያቄ በጣም ተጠንቅቆ ወንድሞች አንዲት ሴት በሳውዲ አረቢያ ብዙ አሉ በሳውዲ አረቢያ እስከ 500 እስከ 1000 ግራም ወርቅ ይኖራታል ስንት አመት ሰራች 3 አመት ስንት 30 አመት 1000 ግራም 1 ኪሎ ማለት ነው 2 ኪሎ ያላቸው አሉ ታቃላችሁ ህዛም ህዛም ህዛም ምንድነው በአማርኛ እጥቅ ነው የምትሉት በሆዳቸው የሚታጠቁት የዚህ አይነት ወርቅ አላቸው በልንገራችሁ ከዚህ በላይ አሉ ሴቶች በሆዳቸው የሚታጠቁት ቀበቶ በወርቅ የተሰራ ቀበቶ ያላቸው አሉ ከየት አመጣሽ ብላ ትጠየቃለች ደሞዟ 1200 1500 ገፋቢል እንደዚህ ነው የሰራችው 7-8 አመት ነው ገንዘብ ያላት ግን 50 አመት የሰራም እንደዚህ ሊያከማቸው አይችልም ከየት አመጣሽ ይጥያቅ እንግዲህ ሷት መልሰው እናንተ አትመልሱም ሷት መልስ ከየት ነው አንዳንድ ሰዎች አሉ ነጋዴዎች ናቸው እየማሉ ሰው እየከዱ የጃፓን እንትኑ የኮሪያ እቃ ሆኖ የጃፓን ነው ይያሉ ሜካኒኮች ደሞ ያኒ 100 ብር የሚጨርስ የመኪና አሰራር 300 400 ይያሉ ያከማቹት ነገር በሙሉ ምን አይነለክ ስለዚህ ነው እስቲ ተከታተሉኝ ዛሬ والله دين الاسلام ያልገባበት ነገር የለም اذا بسم الله ብለን ጀምር قد يضطر انقدي شراء المضطر او بيع المضطر بالله هنا قد يضطر الانسان لبيع ما في يده لدين عليه عند سو ادا لبت شيء ادا بزبت يام ادا يبزان كزام ادا كزام ادا لبت اهون اقالو ሁለት በሬ ወይም ደሞ አንድ ቤት ወይም አንድ እቃ ወይም አንድ በኪና በጣም ادا ስለበዛበት አለዋጋው ይሸጣሉ እቃው አለዋጋው ማለት ያኒ 3000 መሸጥ ያለበት በ1000 ይሸጣዋል ምክንያቱም ادا ስለአለበት يقول العلماء ይህ አሻሻ ያኒ ምሸጣው በዲናችን ትክክል ቢሆንም በአከባቢው ያሉ ሰዎች ይጠየቃሉ አሉ። እንዴት ይጠየቃሉ? ይህ ሰውየው መረዳት ያለበት ሰው ነው አሉ። እንግዲህ እስላሞቹ የእስልምና ወንድማማችነት አለን የሚሉ ይህን ሰውየው ካልረዱ የተኛው ነው ወንድማማችነት የሚባለው? አንዲት ትመጣና እስቲ ጥሩ ምሳሌ ስጣችሁ። አንዲት ትመጣና ባሏ ሞተዋል አራት ልጆች ተ ነው ሞቴ እንግዲህ እጻኖች ናቸው በባልዋ ጊዜ የገዛላት ወርቅና በጥሩ ጊዜ ያስቀመጠችው ወርቅ ግዴታ ሆነባትና በርካሽ ነገር ስትሸጨው ያያት ሰው አላህ ዘንድ ይጠየቃል ማለት የነ ግዴታ አለ መርዳት አለበት ሳይሆን የወንድማማችነት ህግ ይጠይቃታል የ30 ሺ ወርቅ ካላት ምን ታርግ እንግዲህ ክራይ ቤት ገባባል ልጆቹ ትምርት ቤት ሲሄዱ ገንዘብ አሉላቸው የሚበላ የሚጠጣ ምላ ሳጣች የ30 ሺ ብር የሆነው ወርቋ በ12 ሺ ስትሸጠው ተገዳ ማለት ነው ብታስቆየው ወይም ደግሞ ያኒ በጥሩ ነገር ለመሸጥ እየቻለች ተገዳ ግን በርካሽ ስትሸጠው ይህን የሚያይ ሰው ይህን የሚያቀ ሰው እኮ አላህ ዘንድ ይጠየቃል طيب ምንድነው مناደርገው قال الذي يشرع في مثل هذا الحال በዚህ ሁኔታ መደረግ ያለበት እስላሞች ማድረግ ያለባቸው ان يعان المضطر ይህ አይነት በጣም የተቸገረ ሰው ويقرض حتى يتحرر من ضيق الألم من ضيق الدين كإداوس كم يوت أدرس ما بدر عندهم ورق ويزه زي اسلمنا دمو عند تزلم ما يفلقم كان يقال لا شو عندهم يسلاسها شي بر ورق على تسيتوا بركاش الشت أو يا يسو الزيه لاي الله زندي تيكال انديت انديت بركاش الشت والله والله إدا اللبين من لا ركت عليك አሁን አንተ እርዳት እንዴት ነው ተራዳት አበድራት ገንዘብ ጠይም ነገ እንብ ብትለኝ እንዴ ገንዘብ የሰጥቼ አሉ ብትለኝ ወይም ደሞ አልከፍልም ብትለኝ ወርቁን ያዝ الله الله እንዴት አይነት والله ወርቁ ወያዘው አንተ هذا يسمى رهان رهان ታቀላችሁ يعني تحجان لو علم بتغرنيا بمرنيا من يبلال تحجا يعني عند ነገር ትይዝና ከዛ ኋላ ታበድሮዋለ ገንዘቡ ሲያመጣ ያስከው ወርቅ ተመልሰዋለ ካላመጣ ትይዘዋለ ካበዛው ወርቁ ሽጠ ገንዘብ ትወስዳለ መያጃ ነው ባለ እሺ መያጃ እና እንደዚህ ማድረግ አለበት እንጂ እያየህ እየሰማ አንድ ወንድምህ ወይም አንድ እህትህ በርካሽ ስትሸጠው ወርቋ ወይም ቤቷ ወይ አን ነገር ዝም ብለህ ማየቱ የእስልምና ጠባይ አይደለም ተግባባን ወንድሞች هذا يسمى بيع المضطر ምን ይባላል ተገደህ መሸጥ ጠይ ተገደው መሸጥ ይቻላል ግን ለሚሰማ ወንድምና እህት ግን ተጠያቂነት አላቸው ያዙት ይህ ነገር ዛሬ ራባዓ ያለችም እንዴ ታችን ረባ ያለችም ግጉዳችን ፈላ ረባ ከሌለች ረባዓት አልዓደውያ ኢንሻአላህ ከመሬት ቆፍራቹ አምጧት ከመሬት ብትቆፈርም አምጧት ከመሬት ቆፍራቹ እሺ ምክንያቱም ዛሬ አህካም ሸርዒያ ስለምንናገር የሷን ብጤን እንፈልጋለን ስትቆፍሩት መሬቱ ታገኛችኋል ትገኛለች ቆፍራቹ ከአፈሩ ጋር ከአፈር ጋር አውጧት እስቲ እሺ እንግዲህ ይሄን ነጥብ ይዛችኋል ይስማ በይ አልሙጠር የተገዶ የሚሸጥ ማለት ነው طيب البيع مع استثناء شيء اهو ود ليلى مغزاتنا مشط لاسገባችሁ يقول بيع الاستثناء ابرال مندنو ايه عند سو عند بيت ويم عند غب يشطال شيء لم يشطلت سو شرط يادرغال والله اني بيتو يشطل حاله ግን በዛ ግቢ ያለው የሚቆፈር ውሃ ምንጭ ውሃ ግን እሱ አልሸጥልህም እሱ የኔ ነው ስለዚህ ቤቱን ተቀበለኝ ገንዘብ ስጠኝ ውሃው ግን እኔ ነው የምሸጠውና ለኔ ነው ይቻላል ይሄ ነገር እንዲ ውሃው ከነ መሬቱ አይባልም መጀመሪያ ሲፈራረሙ ውሃው ለኔ ነው ቤቱ ላንተ ነው ለመባል ይቻላል علماءچ يسطو ستي مثاليوش لنغراچو يقول يجوز ان يبيع المرء سلعه عند سو عند قال مشط يشلال ويستثني منها شيئا معلوما عند يتوقع نجر كزيه بلاي ويم كزيه ليلا بلو شرط لمسجبات يشلال كان يبيع مثلا الشجر ويستثني منها واحده يتمر زاف شي لمثالي يتمر زافوچ መቶ የተምር ዛፎች አሉ ሁሉም ሽጭዋለሁ ይህች ተምር ግን ከሱ ጋር አትገባም ይህች ተምር ፈልጋታለሁ ከዚህች የዛፍ ተምር በስተቀር ሁሉም ግዛው ብለው በዚህ ስማሙና ሰውየው ተምሩ በሙሉ ይገዘዋል ይህችን ዛፍ ግን የሱ ትሆናለች የባለቤቷ ትሆናለች እሺ መተለን او يبيع اكثر من منزل ويستثني منزلا عند 3 4 فيلا عليه ويم عند فيلا يشطال فيلاو شيطالو سيرفيسو كن لني نو يلال سيرفيسو معناته منا واناو بيتو 5 كفل يالو كن ترف 2 3 كفل يالو ادلم بوجه بغبي يميونو انزي الشطم غبيونا بيتو كن ب 3 مليون شيطالو وسدو انزي كن يانتا ادلم يلال ማኑ እኔ ሶስት ክፍሉ ተናንሽቹ በግቢ ውስጥ ነው ያለው ግን እኔ ሸያጥነኝ ስለዚህ ሁሉም ሽጫለሁ እነዚህ ሶስት ክፍል ግን ያንተ አይደሉም አትሸጥም ትላለህ ይበቃል طيب او قطعه من الارض ويم عند مريت ለምሳሌ ሺ متر سكوير ሺ متر سكوير እሸጥልሃለሁ እኔ تمام لكن من لهالو ይህችን ቁራጭ መሬት ግን እሷ ታስፈልገኛለች እሷ አልትወስዳትም እና ይህን 900 ካሬ ሜትር ግን ወሰደው በዚህ ገንዘብ ይህች ግን አትወስዳትም ብዬ ለማድረግ ይችላል ተግባባን ወንድሞች ለምሳሌ አንድ መሬት ሸጥና ሁሉም ላንተ ነው ይህችን ግን ላንተ አይደለች ምክንያቱም ይህች መሬት ወርቅ ሊኖራት ይችላል ወይም ውሃ ትቆፈር ይሆናል ወይም አንድ ነገር ባለቤቷ ያቃታል እንግዲህ ባለመሬቱ ያቃል አለዚህ በስተቀር በሙሉ ሽጫለሁ ለማለት ይቻላል هذا يسمى استثناء استثناء ማለት ከዚህ ሌላ ሽጫለሁ እሱ ደግሞ ምን ይላል ከዚህ ሌላ ተቀብያለሁ ይባባላሉ طيب ወደ ሌላ ልወሰዳቸው إفاء الكيل والميزان ستشت ويم ستغزا لك اندمتشت او ميزان متبق قلبه اندمتغزاو دومو ميزان متبق قلبه يأمر الله سبحانه وتعالى بإفاء الكيل الله سبحانه وتعالى بالقران بسنت بوتا نو مندنو ميلو واوفوا الكيل والميزان بالقسط ستشتم ستغزام ሚዛን ስትመዝን በደንብ አርገህ ላንተ እንደምትቆረቆረው ለሌላ ለምትሸጠለትም በጣም ማሰብ አለብህ። ሚዛን አታጉድል ይላል። እንዲያውም አንድ ህዝብ ነበሩ በሚዛን መጉደል የታወቁ ነው። አላህ ከበሁም ፊል አርድ እውነት ነው። እንዴት የመሰለ ጎርፍና ንፋስ አምጥቶ ነው ያጠፋቸው። የታወቁ ነበሩ። ሚዛን ሲሸጡ ሚዛን ያጎድላሉ፣ ሲገዙ ሚዛኑን ከፍ ያደርጋሉ። በዚህ የታወቁ ነበር አንድ ህዝብ እና አውፉ ማለት ልክን ስጡ ማለት ነው። አውፉል ከይለ ሚዛኑ፣ ለምሳሌ ማር አንድ ኪሎ ስጠኝ ይልሃል። ትንሽ 30 ግራም አጉድለህ ትሰጠዋለህ። እሺ አንተ ማር ስትገዛ ግን 30 40 ግራም ጨምረህ ትመዝነዋለህ። ላ ويقول سبحانه وتعالى وأوفوا الكيل إذا كلتم وزنوا بالقسطاس المستقيم. يعني أنديت جرام كون سات ساتو بدن بارغاچو بدن بارغاچو وزناچو أي مزناچو شتو. ذلك خير وأحسن تأويلا إلى. وينهى عن التلاعب بالكيل. الله سبحانه وتعالى بميزان مچاوت بتام ونجلنو يدرغو. طيب وتطفيفها، تطفيف مالت يزي لاي من دنو بميزان لاي مكأنس، يعني ست جزا ست شت مالتنو بميزان لاي مكأمر ست جزا ايه مالتنو تطفيف. يقول سبحانه وتعالى، سبحان الله عندهم سورة سورة المطففين بلو قسو. تطفيف مالت بميزان لاي انتن مارك ما ونا بدنو أرلم سورة وراسو سورة المطففين له الله سبحانه وتعالى. والله إن الانقراتشو يهيتشن آية لسن تأمت نو يسمى هوات إمام سيكارا بمن يوم مسجد قن بمولو إماموش سيكاروات يما لك إمام عليهم سكون درس الزيح آية لا سيكارا هلو إمام يالك سال من إلى الآية الذين ويل للمطففين عليه. ويلون مالت يماس فراريك النوالو جن ويل يمبالو بجهنب يمجنيو شلقونو علو تلك شلقونو بزي شلقو النزا زينا يميادرقو ينبرو بار دنيا وندم سيتم كبلتا تشو يميوت آس پر منا كوشاشا نگر پلاس بجهنب وست يميكا كرو سووش مغلوم دموم كسونتاچو يموتاو بلاس يعني سونتاچو سيققل سبو سغاو منامو يتققله لك ود سيمواما يهن هولو تسبسبو يميغورفبت شرقو ويل يبالال. انغدي يه ويل اسي هون سفرو مغبونا متطو ويل يهون عليه الله سبحانه وتعالى. الله اكبر. من ادرغو النزي يقول الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون. إن سيشاتو تنش أقدلو يشات ألو سيقزو يعني ميزانو كفارقو يمزن ألو يوانا بدالو مالتنو. إن زي سواج ويل للمطففين الذين إذا اكتالوا على الناس يستوفون يعني كسو سيغزو تككل ارغو يمزنالو واذا كالوهم سيشطوغن او وزنوهم يخسرون سيشطوغن اغدلو لذا لم يغزاو سو اخسرو نو يمشطو. من هذا الله سبحانه وتعالى كذا لمندنو اماموچو لمندنو يمياسلقساچو بتولين كذا قتلو يالو الا يظن اولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. يا كانوا إن زي سوتش كيامك أن دل عياكم كأبرات شو تنستو إن دم النسنة الله زندك كج بلو ويمكموا إن دم التسبو عياكم. ألا يظن أولئك أنهم مبعوثون كأبر إن دم النسو عياكم ليوم عظيم بتام تشجرنا السك اي هونو كان لسو يم الناس هنا تشو رسو يوم يقوم الناس لرب العالمين هل سوقمو يا الله ان فرد يم يطبقبت كان አስተውሱ ምን ዴ ሱብሃንአላህ ይሄን ነገር ሲቀራ በሙሉ ኢማሞች ያለቅሳሉ ሐቂቀተን አልቀሰው ያስለቅሱሃል وهذا اخوه ይሄን ሙጠፍፍ የሚባለው ሰው ዑለማዎቹ ምን አሉ በመግዛትና በመሸጥ ብቻ አይደለም አሉ طيب በምንድን ነው በሁሉ ነገር ነው አሉ ليس في البيع والشراء فقط بل في كل معاملاتك بهوته لاي يمتادرغو نجر مطفف مهون يلبهم مثلا لمثال تريد ان تتكلم في الناس بسو مطفو نجر مناجر دس يلحال تناجر عليه تتكلم ما شئت ولا تريد ان يتكلم الناس فيك سو جن بانت مناجر اتودم تنادد على تبساج على تناجر عليه لمن بسو مطفو نجر تود عليه سو بانت سيناجر جن تقاتل عليه انها تنادر لمن لمن ليش تكون متطفف مثلا عند سو يهم كسته نو بيقنو ميستو قونجو ندتون لت طرو ندتلبس يصغر يراسوا صغر طرو ارغا ندتابطر طرو طرو شتو يا ليبستيف اندزي منامن بقى تبجاجدان تبجاجتا ندتقربلت يفلقال السواغن عند كان رباك يطرف يطرس ما فقع تتقم رباك صغره بدنب ارغ بسابونا بشامبو اطبونا شتا يادرغ نونا استي بنصنا بتلو اقام الدنيا ولم يقيدها انديت اندزي تلنيالچ بلو الدنيا نو كف ارغو اسقمط ببال اسقمط عجيب والله طيب انت اندزي تفلقاله وقران قران من عليه ولهن مثل الذي عليهن يهن نجر كانشي فلقاله ستلات اسوا دمو اندسو تفلقالج كانتي هذا يسمى التطفيف لانته بطرو ميزان ارغا ستمازن لمستهجن انديت اندزي تلالج اني قشاشا نو وي اني قنجو ادلهم وي اني من هذا اسوا لالچم يمكرچهن انا اونتش نو دي ولت قنالين يترس ما فقيا كولجيت سلا درغ بلا هده ما رغنو انجي لمن دزي تلنيالش اتبل اشي اذا منالن ويل للمطففين ويندبو ترجيح الميزان اندياوم يمي الله يمودوالو ميزان ستا درغ تنش ستشد 2 غرام 5 غرام يابلتك بتسد الله يطفالهم قالو عند كان نبياچن صلى الله عليه وسلم عند نقاري نو سيشت ايو تمر منامن سيشت ايوتنا من الوت زين وارجح الوت مزن ترو ارجح مزن اندياوم تنش امره شتو الوت مكنياتهم لك بميزان لما رق سلم ما يتشال عند تمر بتشبر اللت من اللبت انت كذا كواقاو لتاسقباو تيشلالي انا عند كيلو عند تمر والتمر يبلتي اتكسس النقي يهمن يبالال تطفيف سنت نجر تمارنا هون استثناء تمارن تطفيف تمارن ادلم اهون دمو بيع الغرر بيع الغرر تمرنوال تسوسلاچو لكن تنش چماري لنغراچو بيع الغرر من معناتنو بيع الغرر وندموچ بيع الغرر بيع الغرر هو كل بيع احتوى جهاله او تضمن مخاطره دبق يهونو سور يهونو غرر بوست لاي كدات ياللبت انت شياچ አይደለም مطفو نجر ያለበት ነገሩ ጥሩ ነው ብለ ተሸጣለ ወይም ገጂው የማያውቀው ነገር የተደበቀ ነገር ስውር ነገር መሸጥ غرر ይባላል ብለናል وقد نهى عنه الشارع من ان باتا كنጨራሱ الله سبحانه وتعالى ከልክሎታል قال النووي الامام النووي من لالو حديث الأربعين يصافو عالم ناتشو النهي عن بيع الغرر أصل من أصول الشرع إن بيع الغرر حرام هون بشرع اتشني تاوك أنوالو ولكن يدخل تحته مسائل بيع الغرر بلن عندان دنقر اللي متكسي اللبتالو انديت يستثنى من بيع الغرر أمران يبيع الغرر حرام نو سنل هلت نقر اللوغن حلالي هونو نقر اللو هلت نقر عندات شو من عليه ما يدخل في المبيع تبعا بحيث لو أفرد له يصح بيعه كبيع أساس البناء تبعا للبناء واللبن في الضرع تبعا للدابة نا لما سالي بيت ست ست ست شات والله بمسرته يالو برتها برت يني نو لما لا تايتشالم اشي لو افرد لو لم يصح بيعه لما سالي بيتو شت الله بيتو يتجنب بيت اشي بيتو شت الله الله جن بمسرته بتام ودي هونه ستاند ستيل هونه برت الله እሱ ግን ቆፍሬ ወስደዋለሁ ብትል ምን ይሆናል ቤቱ ወንድሞች ቤቱ ይፈርሳል አለ መሰረቱ ምን ይሆናል ቤቱ እሺ ለምሳሌ አንዲት ላም ትሸጣለህ ላሟስ ትሸጥልኝ ያላ ላሟ ኮ ይሸጥኩልህ ኮ ወተትዋ ግን አልሸጥኩልህም ለማለት አይቻለም ወለበኑ في الضرع تبعا للدابة እንግዲህ ለበኑዋ ከላሟ ጋር የሚሸጥ ነገር ነው እንጂ ተለይቶ የሚቀር አይደለም አሉ። ከነጋላችሁ እሺ ይህ ነገር ይሆናል ይህ ነገር يعني መለየት አይችልም አሉ። ሁለተኛ ግን ما يتسامح بمثله عاده ሁለተኛ አለ غرر አይባልም እንዴት يعني ህዝቡ በመንደር ያወቀው ይህ ነገር እኮ በጣም ዝም ብሎ ነው ብዙ ሰው አተኩሮ የማያይበት ነገር ነውና ምንም አይደለም እንደ ወንጀል ማይታሰብም እንደምን የመሰለኝ ለምሳሌ ከነጋላችሁ ወንድሞች ሐማም በኢትዮጵያ አለ በሳውዲ አረቢያም ሊኖር ይችላል ሐማም ማለት ዶሽ የምትታጠብበት ለምሳሌ አዲስ አበባ አለ እንደውም አንድ ጓደኛችን ምን አለ አሁን አዲስ አበባ በዛ በሳውዲ አረቢያ ኤምባሲ በዛ ጠገብ አንድ መሬት ገዝቻለሁ አለኝ እሺ ምንድነው የምታረገው እና ዶሽ ለዶሽ ልሰራበት ነው አለኝ ታቃላችሁ ዶሽ ይሄም ነገር አንድ ከናንተ የፈለገም ይሄ ነገር ጥሩ ትጃራ ነው አሉ ጥሩ ንግድ ነው ለምሳሌ መሬት ካለ 15 ክፍል የዶሽ ዶሽ ታቃላችሁ ገላህን የምታጠብበት እና 15 ትናንሽ ክፍል 2 ሜትር በ2 ሜትር ታረግና ውሃው ታስገባለህ እዛ ሙቅና ቀዝቃዛ ውሃ ታረጋለህ ሳቡን ታረጋለህ ፉጣ ታረጋለህ እንዲያውም አንዳንድ ሰራተኛ ታረግና ብዙ ሰዎች አሉ ገላቸው ሲታጠቡ የማያገኙ አሉ ወላሂ ወራፋ ነው ወራፋ ወራፋ እዛ በቃ አንተ ለአንድ ጊዜ ታጥቦ እንዲወጣ ሁለት ብር ካደረክለት በጣም ላንተ ብዙ ነው አምስት ብር ካደረከው ባሁኑ ጊዜ 10 ብር ካደረከው ባሁኑ ጊዜ ያዋጣሃልና ለምሳሌ 20 ክፍል ካለው ክፍሉ ረጅም እንትን ሰፊ አይደለም 2 ሜትር ባይ 2 ሜትር ውሃ መታጠብ ብቻ ነው ሌላ የለውም እዛ ውስጥ ሳቡን ሻምቦ ፎጣ ታረግና አንድ ሰው መጥቶ ገላውን ታጥቦ መስተዋት ታረጋለህ መስተዋት ለማየት ይሄን እንትን ታረጋለህ አሁን علماءች ይህን ነገር አስገቡት በሸርዒ ምናሉ دخول الحمام بالاجر ገንዘብ ከፍለ ገላህን ለመታጠብ የምትገባበት ነገር አለ አይደለም እዚህ ላይ ለምሳሌ 10 ብር ታጥበህ እንድትወጣ ይላል ተስማማን ولكن يختلف الناس في الزمن وفي مقدار الماء እዛ ገብተህ ግን ያ ባለቤቱ የትኑ ንብረቱ ባለቤት 5 ደቂቃ ብቻ ነው የምትታጠበው ብሎ ሊወስንልህ አይችልም ወይም ደግሞ የምታፈሰው ውሃ 5 ሊትርና 3 ሚሊ ሊትር ሊልህ አይችልም እኔ ታጠባለሁ አንዳንድ ሰው ብዙ ውሃ የሚፈልግ አለ አንዳንድ ሰው በጥቂት ውሃ ታጥቦ የሚወጣ አለ እዚህ ላይ ጋረር አይባልም ማን ነው የገባው ወንድሞች እዛ ገብተ እንደፈለክ ታጥበህ ነው የምትወጣው እንጂ ከአምስት ሊትር እንትን በላይ እንዳትታጠብ ብሎ የሚሸርጥልህ ሰው መኖር የለበትም ደግሞ አንተ ታጥበህ እንግዲህ ሆኖ ብለ ሆኖ ብሎ አንድ ሰው ለትንኩልና ለክፋት ቧንቧውን ከፍቶ አንድ ሰዓት ዝም ብሎ ቢያፈሰው ይሄ የታወቀ ነው ላኪን አንድ ሰው ገብቶ አንዱ 5 ደቂቃ ይበቃዋል አንዱ 2 ደቂቃ ይበቃዋል አንድ 10 ደቂቃ ካልታጠበ አይጸዳም በቃ እንደዚህ ነው እዚህ ላይ ግድብ መኖር የለበትም ደሞ ጋራር አይባልም ለምሳሌ እኔ አቡ አኒስና ፍላጎታችን ገባን ፍላጎታችን 2 ደቂቃ በቃ ታጥቦ ጸድቶ ወጣ የጨረሰው ለምሳሌ 10 ሊትር ውሃ ሊሆን ይችላል አቡአኒስ ገባ አቡአኒስ ገብቶ 10 ደቂቃ ቆየ ታጠበ ምን አደረገ ሳቡን 2 ጊዜ ነው ያደረገው ሻምፖ 2 ጊዜ ነው ያደረገው ወጣ እኔ ገባሁና 15 ደቂቃ ቆየሁ ምክንያቱም ብዙ በቃ ሲቆናጀው እንደዚህ እንደዚህ ቆየሁ አይደለም እዚህ ላይ አንተ ብዙ ትከፍላለህ አንተ ምናምን ጋራር አይባልም አንተ ጋራር አላደረክም ይላል ምሳሌ ነው وكشرب الماء مثلا አሁን ለምሳሌ ውሃ በገንዘብ ይጣጣል በአንድ ቦታ አንተ ሁለት ጊዜ ፍትፍት ብለህ ነው የሚበቃህ ይልሃል አንዱ ላ እንደዚህ መሆን የለበትም እኔ ገብቼ እስከምጠግብ ድረስ ውሃ ጠጣለሁ እሺ 1 ሊትሮ አጠገበኝ አንዱ ግን ግማሽ ሊትር አጠገበው እዚህ ላይ ግድብ የለውም ጋራር እሽ ክዳት አይባል ማለት خلاص طيب اهو ده اللي لا اسكباتشو حرمه شراء المغصوب والسرقه سبحان الله العظيم يتسرق اي نجر مغزات مشط بطعم يتكلكله نو يحرم على المسلم ان يشتري شيئا وهو يعلم انه اخذ من صاحبه بغير حق انت تاكله عنده ليبا عند نجر ሰርቆ አንተ ባለ ሱቅ ነህና መጥቶ ይሸጥልሃል ታቃለህ ይሄን ነገር እንደሰረቀው አንተ መግዛትህ በጣም ከባድ ወንጀል ነው ለአን አወለን ወንጀል ነው ሌላ ደግሞ የተደበቀ ነገር አለ አንተ የማታውቀው አንተ መግዛትህ እሱ በሸጠው ደግሞ ሐራም ነው ራሱ መግዛትና መሸጥ ሸርጡም ውሉም አቅዱም ፍርስ ነው ليش لان اخذه بغير حق ينقل الملك من يد مالكه ان اهل اني عند قالني ببيت لمثاله عند سيف قالني سيف ويم عند شغوط قالني عند يمطانا شغوطو كني سرقو ود ابو اني السوق هدنا شطلت شغوط يمن يمان نو وندموچ የኔ ነው ጥብ የሰረቀው ማይምልከው የሰረቀውኮ የሱ ባለቤትነት የለውም ሰርቆ ነው እንጂ ጥብ የሚገዛው ሰው የሚያቀ ከሆነ ከማይመልከው ሰው ነው የገዛው ባለቤት ካልሆነ ሰው ሽጉጡ ገዛው የሚያቀ ከሆነ ስለዚህ ከባለቤቱ ካልተገዛ እቃ ገዢውም ሸያጭውም አቅዳቸው ባጥል ነው የሚበሉት ባጥል ነው የሚሰሩት حرام ነው የተገዛው በፍርስ የሆነው عقد ነው ለምን ከባለቤቱ አልተገዛ ተግባባ ነው እንደሞች من صاحب غير حق الا ان اخذه بغير حق ينقل الملكيه من يد مالكه فيكون شراؤه له شراء باطلا ممن لا يملك مع ما فيه من التعاون على الاثم والعدوان مجمر حرام نو ولتنيا دومو شياچوم گژيوم حرام يبولو ناتشو اوكي يمياق كهونه بلبنت يمتا كهونه كاوقي رويا او روى البيهقي بيهقي بميبالو تلقو عالم يمتط حديث ان رسول الله صلى الله عليه وسلم قال من اشترى سرقه وهو يعلم انها سرقه فقد اشترك في اثمها وعارها عند سو سرقو تسرقو يمطام اقام هونن اياوقا كغزاو السنا ليباو ሁለቱም አንድ ናቸው ሁለቱም يعاروها ማለት ሁለቱም በውርደት ውስጥ ገቡ ሁለቱም حرام በመብላት ውስጥ ገቡ አሉ ነብያችን ሰለላም خلاص እሺ አሁን በሌላ ደሞ ላስገባችሁ አጠር አጠር ያሉ ግን በጣም ቁም ነገር ያላቸው ናቸው بيع العنب لمن يتخذه خمرا وبيع السلاح في الفتنه يهدمو تلك نجر نو زبيب وين وين وين نبالو ممرنيا وين زبيب وين عند سو 10 كيلو وين شطلين يلحال زبيب يعني الشبلة 10 كيلو وين تشت اللي تاله قنتك الله يه 10 كيلو وين يمتشت اللي خمر لمسرات مهونون تاك الله انت أسكاري نجر مس انجلي درو يا قريشوش خمر بوين نبري مسرة وينو عندنا نجرج أمر بتنا اللم يعني خمري هنا إشي أن أنت وينو وين مشت حلال نو جني متاك كهوني يا يجزا وسو خمرنا الكل لمسرات كهوني حرام أن تبيع لأنت حرام نو عند تشت اللت السوبة اللقو حرام نو لان تراسي يمتاك كوني ويني ويمدمونتن داتشت التي لان. طيب لا يجوز بيع العنب لمن يتخذه خمرا تروم السالي لستاتشون دموش تروم السالي هلاتشن يميقبان قن بامارنيان قرون قالو بتغنيان قراتشو اللهنا بامارنيان قرون قيسو عند ما أدري بمرني من يبلا الجيسو تأجيم السرة بتويم تألا من السرة جيسو يبلا عندي جيشو ما شاء الله أنا باكش من دونه إن أنت تجري وش ويم إن أنت يا مرني سوتش عندك شو متجرف على باتشو ونتينو جيشو نا جيسو من دونه شو تبي متلث من دونه إن أنت سو متلث له من دونه تجرني أكو لك يا مرني أنت نكونه بس تنش أمام يارغونا إيه تقرنيانو يامارنيانو إلالو عندي تندس تلالاجو عندو كونو إذن جيشو جيشو عندنا تنتنو يعني عند ما شاء الله عند قبس عند تنو جيشو كيتا أرغه ويم دابو أرغه لمبلاتي تشالال لكن جيشو ويم دمو جيشو يمنلو باقراتشن لتألا لتأج بدم بارغو يمياسرا السنو أهون عند ستمت أنا جيسو 10 كيلو فلقالو ألشتم لمن داشتم تلال مكناتهم السوات أجن دمت سرابت ويمت ألا دمت سرابت تاك ألا الشبلة كشت كلاف قن بحرا مستقبة يقر مال أقراتشن حقيقة يهن حساب يلم سنت كنت تال جيسو شت كن أوه زاري ما كلام يعني لمن دي نيت ولد كبات كتما من دفرات ببالالج يسوا بسامنت عندك النبر يقبعك أن كدامي نو كدامي تقلا لا يقات أرسوش متقلو ككتماوي متقلو بكا من دفرات كلم يمل انتنو متنو بريوش مشتو لامي مشتو أهيا مشتو إهل منامي متقل الزاقزي نقادي ووش بكون تالسي هون بطقن مشتو تنتنو يعني النزي جبسنا ما شاء الله النزي سلزي جيسو لبتقت نونا الشتم الملسو سنتن ما ناكم النزي بتلوم أرز وربلو ميله كن شبعتش من الال جيسو وين جيسو متقت يمي سراسو لسو مشت حرامنو سبحان الله بليلة مسالي ولا السلاح في الفتنة باكبابه لا يتقر اللي فتنة اللي قلت قبيلة يتفاجونا تشو عمتته مساري عمشت الزالي حرامنو مكنياتهم بأساتو بنزين مكسكسنو أساتي يقالي بنزين تسكمت اللي اندزينو مساري قال له دبكو فتنة سيمتا تشت اندزيه مسالو انت قمت انقلي هلو نقر لحرام مياقلقل نقر اندات تشت وإذا وقع العقد فإنه يقع باطلا يوك كهوني عقد راسو فرس عقدنو لأن المقصود من العقد مكناتهم شاج الناقجي مسمى مبت هو انتفاع كل واحد من المتبائعين شاج الناقجي فإذا أغني له بلونه مشت زيادة مو فإذا أغني له بلونه ميقزاو فينتفع البائع بالثمن يمشتو بواقاو يتكامال وينتفع المشتري بالسلعة جيجيو دمو بإقاو يتكامال سلزي هلتهم بحرام قبطوال لنتن لفيتناك هوني ويمتت لمسراتهم ويسو لمقدل كوني وهذا معنى قوله تعالى يا أخوانا اسكهون درس يتناقر كتنقر أهون نومي قباتشون قدي يا الله قال بسورة الذاريات يتناقروا هلو قزي يتشن آيا يالشمد دادا سو يلم يزين آيا يزيش آيا ترقوم يماك سو يلنم لكن ترقمو ليث بالنوم تردو تنانتي يقول سبحانه وتعالى آيا ولا نبلاتشو وما خلقت الجن والإنس إلا ليعبدون إنكو يسولي جنة جن يفتركوا أتشو ليلا منهم على ما يلا أتشو مكنياتو من دنو إنين لما قزات بيتشانو إلا له طيب يتهل لما قزاتو آهون يالنونو يقول الله شو سو آهون وما خلقت الجن والإنس إلا ليعبدون الله بلو البلو هي لا الله بيتشا مسجد اللبن لا الله بيتشا عمره ما رجع اللبن لا الله بيتشا مسعوم اللبن بزي كل النو بقى زانو ميكارو يسو تفسير جن أدلم أهون يتكسنا شو يهن مشت كل كلنو يهن مشت طرونو يهن مارق طرونو يهن مارق طرونو يهن مارق طرو أدلم يهنو عبادة يمبالو أهون يتكس قوات شو النا كهم بهلا يتكس شو بمولو وما خلقت الجن والإنس إلا ليعبدون إن يفتر كتكو يسو لجي يفتر قوات شو إن يندقزو إن يندقزو قيتاي إن يحلال يالكوت مارق إني حرام يا الكتمته يهنو عباده إذن استنك أتل وهنا لا يحصل المقصود من الانتفاع عند سو بفيتنا قزي مساري مشت لما تتبلو يعني قيشو مشت عند زي مساسلو سوش ويم دمو ويني لما تتبلو مشت الله يفلقون فائدة كارتو أهون للا فائدة تغني ولما فيه من التعاون دمو ارسبر ساتشو بطرو نقر تقاقزو سيل الله انان تقن بمطفو نقر روم تقاقزو الله سبحانه وتعالى من عليه وتعاونوا على البر والتقوى لطرو نقر تبابرو ولا تعاونوا على الإثم والعدوان لمطفو نقر قن إجاتشو التسقبو التبابرو التقاقزو لا اندزي سلالة نو وعن ابن عمر أن رسول الله صلى الله عليه وسلم قال يقول لا شنقري بلفه سامتين ببنو لعن الله من ماتنو لعن الله المج الله كرحمته أبار الروال خلاص ما نوسو لعن الله الخمرة راس خمر ملعنه وشاربها يميت أتات ملعنه وساقيها يميك أداونا الزجاجة يميك أربو ملعنه وبائعها يمشت أو خمر يمشت ملعون ومبتاعها يمجزو وعصيرها ومعتصرها وحاملها والمحمولة إليه النزي بمول بأند ملعون الناتشو بزوج زي بجدا مسرو هتو تشاتشن تبيان يتأيقون يال شيخ نعم إنكم مسرى باتشو سوديوش خمري تأتالو أي من دونه عندي برشق ومن منو أتبش أمشيلن ما تقولون مو يعني كز أدرجونا أمشيلنا أجي إلني على لي من لارج أنت ملعون الكوات أو وساقيها ملعون التوم يات ملعون الكوات أنتي ثلاثة والله إني على لكم هنا جرا لعن الله الخمرة وشاربها وساقيها أتو ميتتا حرام نو ملعن نو ألو من لا رج نقدم ترجع عن شبي كانوا متوقع أقوال سرعوا لثو بتتيس من اللب من دنو الله رازق على اللب مندي النزي بتأم قشاشة بيتسب خمرية ميتتو للام لي أدرجو يشلالو فيلم سكسي علو خمرية تتالو ممكن أي سقدوم عن شراسش كنزي مسراتو ونثينو بتأم ستتنيانش تاي ولا تلو طيب ليلا سراكو على قنيم انتي اون ما الله ما قششنو ازي بيتشانو رزق يالو اندي تاي ولا تلو اذن خمرو بمولو كسوا غا متبابرو خمرو غا ملعونين ناتشو وهذا الحكم يا اخوة في كل ما يقصد به الحرام كبيع السلاح لأهل الحرب أو لقطاع الطريق وين عند شفتها اللي ሽፍቶች አሉ በመንገድ ቆይተው ሰውን የሚከተሉ አሉ አይደለም ለነሱ መሳሪያ መሸጥም ራሱ ወንጀለኛ ነው ወይም ደሞ አሉ ዑለማዎቹ ኢጃር ቤት ለبيع الخمر لمرقص اوكي عند بيت تكرى الله انت بيتو من من دنو ميسروت بوغي بوغي يدانس بيت يارغوتال بيتو من دنو متارغو سيتوا يتكرى ياچو يا سيتا داري نيچ بيتو من دنو متدرغو ياكرى يا هو انت والله بيتو يعني مطفو مطط يمشط يمشط بتنو اياوك السن ماكرايت غبيو حرام نو انت ملعونه الله اكبر يا اخي دينك من متى هو نجر انا اني اكو يسو لي جفطركواچو اندي غزوني نو يميلو يهن ياكتتال فهذا حرام والعقد باطل عند الست متنا سيتا دارنچ يهن كفلا كراين اشي 200 لور يعني عقد تصاصفالاچو عقد راسو باطل نو طيب ويكون بعد البيع من الاوزار الجاريه الله يدمو بتامنت نو انت عند سيتا دار متاشنا بيت تكرايش كانتغا ويم عندو متانا بيت اكرايهونا متط يمشطبت نو ويم عند بيت اكرايهنا بيتو لكا دانس بيت نو وانجل بتش ادلم قالو علماءچو بل هو من الاوزار الجاريه صدقه جاريه تاكلاچ وندموچ من معنات نو صدقه جاريه ما نغرهني على السج صدقه جاريه مايكروفون يزو يمي نغرهني ما نو مايك يزو صدقه جاريه اندزيه نو ميلني استي اوكي نور جنة مايك فري السلام عليكم ورحمه الله وبركاته ለምሳሌ አንድ ሰው በህይወቱ ያለ ተሰምቻለሁ ግን አልተሰማሁም ኦኬ አንድ ሰው በህይወቱ ያለ ለምሳሌ መስጊድ ሰርተው ካለፈ ማለት ነው ያስራው ቀጣይ ስለሚሆንለት እንደዛ አይነት እንደዚሁም ደግሞ ለምሳሌ ጉድጓድ የውሃ ጉድጓድ ከቆፈረና ያን ነገር ካሳለፈው እንደዚሁ እና አንዳንድ ሰዎች የሚገለገሉበት መንገድ የመሳሰሉትን ያጠቃልል ይመስለኛል ግን አብዛኛውን ጊዜ መስጊድ በሚለው እንትን እንላለን እነዚህን የመሳሰሉ ናቸው ኡስታዝ አላህ አለም እሺ ኑር ጀና በመጀመሪያ በመስጊድ አትጥሪው አይታጠርም በመስጊድ ግን ሁለተኛ ልጠይቅሽ ለምንድን ነው ሰደቃ የማይባለው ሰደቃ ጃሪያ የተባለው ለምንድን ነው ደግመሽ ኑር ጀና ላንቺ ነው ማይክ ለምን ሰደቃ ብቻ አይባለም እሺ ማይክ ፍሪ السلام عليكم ورحمه الله وبركاته ለምን እንደው ኡስታዝ ስራው ቀጣይ ስለሆነ ነው አንድ ሰው ከመተም በኋላ ያስራው ሰው በሚገለገልበት ጊዜ ቀጣይ ስለሚሆንለት ነው አላህ አለ እሺ እሱ ነው እንግዲህ ሰደቃ ጃሪያ ጃሪያ ቀጣይ የሚሮጥ ማለት ነው ሰደቃው ራሱ መስጊድ ከሰራ መስጊዱ ለመቶ አመት ከተሰገደበት ጃሪ የቀጠለ ነው ላንተ በጉድጓድ ከመቶ አመት በፊት ኮ ነው የሞትከው ለመቶ አመት አጅር ይመጣልሃል ምክንያቱም ጃሪ ነው ጉድጓድ ቆፍርሃል የጉድጓድ የመንደሩ የገጠሩ ሰዎች ለመቶ አመት ከጠጡበት ጃሪ ይባላል የተገባባን እሺ ልክ በዛ ስፍር ስፈሩት አንድ ሰው አንድ ቤት አከራይቶ ሴታዳሪ ከሆነች ያወቀ ማለት ነው ይህች ሴታዳር ትከራይና ስትወጣም ሌላ አምጥታ ታከራይዋለች ስትወጣም ሌላ መጥቶ ይከራያታል የታወቀ የሴታዳር ቤት ነው አይደለም የሚደረገው ዚና በሙሉ የቤቱ ባለቤት ይካፈላል ማለት ነው ጉድ አይደለም ወንድሞች እሺ ዳንስ ቤት ከሆነ በሚደነስበት ጊዜ ሁሉ ያ ሰውየው የሞተው ዊዝር ጃሪ ይባላል ሰደቃ ጃሪ እንደሚባለው ዊዝር ጃሪ ወንጀል ተቀጣጥሎ የሚሄደው እና መጠንቀቅ አለብን እዚህ ላይ ወንጀል ሆኖ ቢቀርኩ ደህና ነበር ወንጀል ወንጀል خلاص يعني عند غزي استغفر الله بلا يقارطال يميقتل جن بطب على غنيا نو اشي اشي اشي اهون ودليل لا لو سداچو النهي عن كثره الحلف انت متشطو سو نغادي هون بالا سوق اتمال ممال اتابزالو نبياچ صلى الله عليه وسلم نهى رسول الله صلى الله عليه وسلم عن كثره الحلف اتمال اخذت شط كورته شطو لمن تملاله يال هوننا يهون زمبله تملاله اتمال عند حديث الله بتام بتام دس يميلني نبياچ الحديث ين حديث ياوقا سوكو بسو زند وردتني ايهونم رزق متال متام قد يلو انت عزيز عزيز كبر هونه نو متنورو يسو ودق هونه اتنورم من قالو النبي عليه الصلاه والسلام اطلب الحوائج بعزه النفس فان الامور تجري بالمقادير قالوا انت سويه منم نجر مانم نجر ستفلك كسوي هون كنتن نفسهن اكبره طيق ومبسك انا مالقس منامن تنانسه تطيق لمن فان الامور نجروتشكو يلالو تجري بالمقادير الله بقدره ونو ميهدو نجروتش انجي انت غومبس سلالك بطام مسكين كهونك تنانسه كطيق يمتاغنيو اندايمسله ويم دفرهنا راسنا كبره كطيقو اتاغنيو مالت ادلم ندغمو حديثو اطلبوا الحوائج نجروتشاچون طيقو بعزه النفس نفسهن اكبره يفيتهن وها اتطب يعني فيتهن يمياورد نجر اتارق كبره كسته سته كال سته يراسو وداي نو الله نو ست يميلو انجي الله نو تو يميلو انجي عند سو ليست كفلغه ليست ايتشلم عند نجر بكبرت راسنا كبره طيق ليش فان الامور كل نجركو تجري بالمقادير بالله قدر نو ميهدو سيدنا الشافعي عند طباي نبراچو وندموچ عند جنزب لمبدر ويم اردوني لمالت كفلغو مجمريا بيتاچو هونو ሁለት ركعه يسجدالو من يلالو يا ربي انت نه متسط انت نه ما تسط يا ربي انت ست كالكو نو سو يميسطو انجي راسو براسو يميسط فطرت يلم انت المعطي انت المانع انت الرازق الى له جن كسماي ورده يفلكوتن غنزب لمسطت اتتشل مكنياتم كبرته اي ايفقدم سلازي اني هجه لاغلي غنزب سطعني ويم اوسني ويم ابدرج الوالهو يافركونن جيتاي على انت ايتيقم جن من لارج انغدي انت متته لمسطت كبرهن ايفقدم بلو كالله تارقو كبيت يوطالو اهون يمطالو كوا كوا كوا كوا ابو انيس كفتا يا ابو انيس السلام عليكم ورحمه الله يمطهوبت لنغره او جلص نو بيناغرو المعطي والمانع من يميسطنا ما يسط ما نو الله الرازق من الله يهنو او انغدي اني اهون كانت يفلكوت نغر يچن ارداتا فلغالهو كسطهني مجمرا ما مسجنه الله له كذا هل انتنا مسجنها له كالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكالكال الله كالفلقة لتسد انت لما تتشل اولي متحبت يانت اهيا لاند سامتن بتاوسين نو الالو شايتنا شافين دزي لالو كاللهم تارقو كسوم تارقو كسوم دي تارقو والله يا شافعي ني اي متشنم اهيا وفلقوا له كالي اي قطم مكناتهم الله هلتسافر لنين بلو وطالو بزيه كتقواز السو يمان باريه هونال ستنقرون بزيه كتقواز السو يسويو يمان باريان امي هونو يا الله بيتشا يا الله بيتشا سواي فرام سو يقطع بنيال راسو ينتنيلال ما يخاف أبدا. إيش الحلف إلى النبي عشان بليلة حديث بخاري يزقب وتوري تملكته الحلف منفقة للسلعة ممحقة للبركة رواه اي اللهم بك ان استأسر كشتك سوستم وتبرنو وده بيته لنا كنو اندزيانو اش من الفلق على الهوسبيتال نهيد هوسبيتال تهيد لنا اراث متو الى هالدكتور انا الساو بركو على انا الساو مندموج انا الساو انجي دابل ارقوني انا الساو الله اش سلاسة بر يا مالك يا مالك هيا شطه سنت ماتنو 600 نو يشطكو ادلم ايش ودا بيتي بقى تزنانته زاري 600 نو ترفي ياغنيو تلاله بمال نو تاسلطساله تسل عليك تسنت عليك انترو انت شو تلالك مكينوها منو والله كاربوريتر تبلاشتوال ليلاس من دنو سلكو تبنتسوال يهت ليهيد وده ميكانيك ميكانيكو يهدنا لا لا لا لا خلاص يهن سبير بارتكو مك ايرا لبه كيهت نو مك ايرو هيدنا كزا جابان كل هن كاي هنا اي سرام تهدنا ارات متو لمكينو انتنترال يمحق الله مالت الله بمتاوك او سلت يا كسرهال بركة ويا نسوال من حلف على مال قالوا نبياتشن من حلف على مال امرئ مسلم بغير حق لقي الله وهو عليه غضبان اسلاموش وندموش وندموش ايمالي اكايشت ايمالي كتال الله شو نجي الله زند سيهد تقوت تنم ياغنيو الله سبحانه وتعالى بقطانو ميياغنيو قالو ثم قرا عليه يهن نجر سيلو نبياتش صلى الله عليه وسلم قران قروا كفلغاچو اللهن قال سمو قالو من على الله سبحانه وتعالى يقول سبحانه وتعالى ان الذين يشترون بعهد الله وايمانهم بالله سم يطروا مطفو نجر ييغزو مطفو نجر ييشطو ثمنا قليلا أولئك لا خلاق لهم يوم القيامة ادل الله تشوم خلاق ما نتزيد أباي ما يتعلم ادل الله تشوم كفياء الله تشوم أولئك لا خلاق لهم في الآخرة ولا يكلمهم الله الله زور بلكونه أيان نقرى تشوم ولا ينظر إليهم من يوم بودتا زور بلو آيات تشوم يوم القيامة ولا يزكيهم ولهم عذاب أليم يمالي وندموتش مسلموتش يمياتالل اندزينو درشاولو متفق عليه هين حديث بخارينا مسلم يزقبو تناتشو طيب ليلة حديث اللي بخاري يزقبو يقول أن أعرابيا جاء إلى النبي صلى الله عليه وسلم عند قد أرتنيا ودى نبياتش المت أنا فقال يا رسول الله ما الكبائر تلالك وانجلي تبالو اندمن يمسلوناتشو بلو تأيك قال النبي صلى الله عليه وسلم الإشراك بالله فالله ما قرأت اللق ونواله قال ثم ماذا كذاك الطلوس قال النبي صلى الله عليه وسلم اليمين الغموس له. غموس يتبالو ما لا تمرنا لا دلم قال أعرابي من علي ما اليمين الغموس من أنه غموس يتبالو ما مال قال الذي يقتطع مال امرئ مسلم يعني ياند وندمه اسلام ويم ياند اهتش اسلام يمالك السلمو ملوال بلو سيامنه يالهون اقامشت ياكاتتالالو يعني بيمين هو فيها كاذب واشتوسي من المعتنو. وسميت غموسا يمين الغموس يتبالو غموس لمن تبالي شالو لأنها تغمس صاحبها في النار أو في نار جهنم. غموس يعني ممال بوشة ممال جهنم نمياس قبالو ولا كفارة لها الزلاي يمتكفلو كفارة وإدا يلم عند بعض الفقهاء لأنها لشدة فحشها بتآمسك أيامو ونجلسلو هوني وكبر إثمها تلك ونجلسلو هوني لا يمكن تداركها بالكفارة بكفارة لما دمسس ويمعافو لمالت أي تشالم. فيقول النبي صلى الله عليه وسلم من اقتطع حق امرئ مسلم بيمينه فقد أوجب الله له النار وحرم عليه الجنة. يعني مسلم يمالك ويميكده يمسلم قنزب مبلال مبلات فقال له رجل عند سو من مطفون وعلو نبياتشن عند سو من علاتشو وإن كان شيئا يسيرا يا رسول الله يا مسلم قنزب على قباب مبلات حرام نوتل عليه تنانش نقر كوني بلوت أيك أو سويو من أجل النبياتشن وإن كان قضيبا من أراك يترس ما فيك أبي هون مالي أراك يميبالو بنقراتشن لاي يترس ما فيك يا أراك يميبالو زاف يميوت أو مرتي هونو كولغيت نو منامن نو يهك منامي أدرقو ثنتن كزاي بلت أنو أراك يميبالو زاف كذا ميقرطو نبياتشن يميتقمبت ينبرو يترسما فقيانو بسو بيهونم. وهذا الحديث رواه مسلم سلازي بتاو ادغنيا نو وندموچه يمالك يمالك ما تالل بتام اسقيامي نو يلالو نبياتشن يهن كالكو يبقانيال يهن كالكو يزارفيقاحچن بزي يدمدمال እንግዲህ እናንተ እስቲ የምትጠይቁ ከሆነ ኮሜንት የምትሰጡ ከሆነ በሩን ለእናንተ ክፍት ነው ላለሁ ማይክ ፍሪ። السلام عليكم ورحمة الله وبركاته. إني كزينة قربتان بطان بزونة قرني تماركوت لمسالي بمشيطنا بملوط درجة مالتنو ياو أمر يدين لهم هو لهلونا قربتان متتنقكونا حرامن بطان مفرو سوس لنبرو لجارتون انكوان دزابلو ياننازا عرات قملوش مالتنو وفرو سياتو بغزا قنزو يغزا تون انكوان እንደዚህ ወፈሩ በመክንያት ምንድነው ብለው ጠይቀው ማለት ነው። እና እንደዚህ ከሆነ የአሚር ምን ልጅ እንደዚህ እንትን ያለ ነው የሱ ናቸው ተብሎ ተለይቶ የተመገቡ ነው ይባላል ተብሎ የነዚህን ግመሎች ጥና ለቤተልማን አውል ማለታቸው ይሄ ራሱ ከሁሉ ነገር እንድንጠነቀቅ ራሱ አንድ መረጃችን ነው ማለት ነው። ማንኛውም ነገር እንኳን በገንዘባቸው ገዝተው እንኳን ያንን ነገር ማለት እንደ حرام እንዳይቆጠርባቸው ምን ያህል ጥንቃቄ እንደነበራቸው ይሄን ተመረናል። ሌላው ምንድነው አንድ ሰው ከቸገረው ማለት ነው። በነገራችን ላይ ኡስታዝ እኔ አስተውሳለሁ የኛ ጎረቤት የነበሩ አንድ ችግር ደረሰባቸውና ወርቃቸውን አስይዘው ብድር ተበደሩ ማለት ነው ገንዘቡን። ምክንያቱም ያን ገንዘብ በጊዜው ስለላላቸው ወርቃቸውን አስያዙና ብድር ሰጧቸው ከዛ በኋላ ያን ባገኙ ሰዓት ወርቃቸው ተለቀቀ ማለት ነው። ይሄ አሁን የተማርነው ትምህርት አሁን ለምሳሌ ወንድም ለወንድሙ ወይ እህት ለእህቱ ማለት ነው አንድ ችግር ካለበት ይሄን ነገር መረዳዳ ግዴታ ሆኖብናል ማለት ነው። ያ ወርቁ ይያለ መሸጥ የለበትም። አሁን ለምሳሌ 10 ግራም ወርቅ ቢኖረው ያን ሽጦ ለዛ ችግሩ ከሚያውለው ያን ነገር አስይዞ እኛ ብናበድረው ከዛ በኋላ ያው ገንዘቡን ሲያገኝ ከፍለናል ማለት ነው። ይሄ ደግሞ በእኛ ላይ ያለም ሐቅ ሊሆን መሆን አለበት። ምክንያቱም አንድ ሰው አንድ ሙስሊምና የሚያስተምረን ወንድም ወይም እህታችን በተቸገረ ጊዜ ልንረዳው ስለሆነ ይሄ አንድ ትምርት ትልቅ ትምርት ነው ያወሰር ነው። ሌላው ደግሞ አሁን በመሸጥና በመለወጥ ላይ ያያለን ለምሳሌ አንድ ዛፍ አለ ዛፍ አለው ለምሳሌ ምን ሸጣው ታ ማለት ነው ይሄን ዛፍ እንሸጥልሃለን እንግዲህ አይሰማም አይሰማም እንዴ ይሄን ዛፍ እንሸጣለን ብለን እነዛን የተምር ዛፎችም ይሁን የሌላ ዛፎች ልንሸጥ እንስማማለን ግን እቺን አንዲት ዛፍ እኔ ከዚህ መካከል እኔ ተቀምባታለሁ ብለን ውል ከተዋዋል ይሄ ራሱ ሸርጡን ካስቀመጥን እንደምን ተቀምበት ያስተምረውናል በጣም ብዙ ትምህርት ነው የተማርነው ለምሳሌ አንድ መሬት አለ 9 ኪሎ 900 ካሬ ሜትር ሲጨልሃለሁ ከዚች ግን አንዷን ካሬ ሜትር እኔ ስለምፈልጋት እኔ ልጠቀምበት ይችላልሁ ብለን ካልን ይሄን በውል ውስጥ ከገባ እንደዚህ የመሳሰሉትን ልንጠቀምባቸዋለን ማለት ነው ሌላ ምንድነው ስንሸጥና ስንለውጥ ማለት ነው ሚዛን ማጓደል ይሄ አላህ ይጠብቀን እንጂ አገራችንም ላይ ያው በመሸጥ መመለወጥ ደረጃ ማለት ነው ሚዛን በጣም አስቸጋሪ ነገር ነው ለምሳሌ በልጅነታችን ስንገዛ ስኳር ምናምን እንገዛ ነበር ያ ሁኔታ እንግዲህ በጣም ጥንቃቄ የሚያሻው ነው ምክንያቱም ወደ አዘን ብለው ማለት ነው ወይ ቀንሰው ከሸጡ ወይንም ደግሞ ሲገዙ ማለት ነው በለጥ አድርገው እንትን የሚሉትን ሰዎች አላህ ሱብሃነ ተዓላ ወቅሷቸዋል ማለት ነው እንዴት ያለ እንትን ጀሃነም እንደሚገቡ እንዴት ያለ እንትን እንደሚገቡ ያው ጠቅሶታል ማለት ነው ወየውላቸው እያላ አላህ ሱብሃነ ተዓላ የቂያማ ቀን ምን እንደሚያጋጥማቸው ተናግሯል ማለት ነው እና በዚህ ላይ ደግሞ በጣም ጥንቃቄ ልናረግ ይገባናል ማለት ነው ቤተሰቦቻችንም እንደዚህ ያለ አንዳንድ ቢዝነስ ካላቸው ልናስረዳቸው ለኛ ላይ ግድ ሆኗል ማለት ነው ሳያውቁት እንደዚህ አይነት መጥፎ ነገር ላይ እንዳይወርቁ ማለት ነው አሁን ለምሳሌ ሌላው ደግሞ የተማርኩት ነገር ምንድነው አንድ ነገር ማለት ነው ችግር ያለበት መጥፎ ችግሩን ሸሽጌ መሸጥ እንደሌለብኝ ነው ለምሳሌ አንድ ቤት ለመሸጥ ከፈለኩኝ በጣም ውድ ሆነ ብረት አለውኝ እሱን ቆፍሬ ወስዳለሁ ማለት አልችልም ምክንያቱም ያን ነገር ከንትን ካልኩት ቤቱ ፈረሰ ማለት ነው እና ያን ውዱን ነገር ብቻ ፈልጌ ይሄን እንደዚህ ብዬ ሸርጥ ላስቀምጥ አልችልም ማለት ነው ሌላ ደግሞ የተማርኩት የተሰረቀ ነገር መግዛት ማለት ነው የተሰረቀ ነገር መግዛት እያወቅኩኝ ከሆነ ማለት ነው ያ ሰውዬ ያመጣው ሰርቆ መሆኑን ካወቅኩኝ በዛ ላይ ድል ማድረግ መስማማት በጣም የተከለከለ ነገር ነው ምክንያቱም ነገሩ ረክሶም ባገኘውም እንኳን ለእኔ ሀራም ነው ነገ አላህ ሱብሃነ ተዓላ ፊት ሁላችንም እንደምንቀርብ አስጠንቅቆናል ወየውላችሁ እያለ ነው አላህ ሱብሃነ ተዓላ እኔ ፊት መቅረባችሁን አትዘንጉት ከቀብር መቀስቀሳችሁን አትዘንጉት የውመል ቂያማን አስታውሱ እያለ ያው በብዙ ነገር ወቅሶናል ማለት ነው ይሄን ጥንቃቄ ማድረግ አለብን ማለት ነው ከተሰረቀ የተሰረቀ መሆኑን ካወቅን ያን መግዛት እንደሌለብን ይሄን ተምረናል ሌላው ደግሞ የተማርኩት ነገር ምንድነው አሁን ለምሳሌ ዘቢብ አለ ወይን አለ አይደለም ያንን ነገር 10 ኪሎ ወይን ቢኖረኝ ወይ 20 ኪሎ ወይን ቢኖረኝ ይሄን ነገር ሲሸጥልህ ግን እሱ ለአስካሪ ነገር የሚጠቀምበት ከሆነ ማለት ነው ከምር ምናምን የሚሰራበት ከሆነ መሸጥ የለብኝም ምክንያቱም ሐራሙ ወደኔ የሚመጣል ማለት ነው ይሄን ነገር ጥንቃቄ እንድናረግ አስተምረውናል ሌላው ያው ጌሾ ያሉት ነገር ነው ያው እኛ ጎረቤቶቻችን ነበሩ ይጠቀሙበት ነበር ይሄን ነገር ማለት ነው ያ ነገር በአጋጣሚ እኛ ጋብዳናችንም እንኳን ቢኖር ማለት ነው ያንን ገንዘብ እናገኛለን ብለን ብንሸጠው የሚጠቀሙበት ለሌላ ጌሾ ደግሞ አገልግሎቱ በቃ ለጠላ ብቻ ነው እንጂ ለሌላ ነገር አይውልም አውቀን ነው የሸጥነው ማለት ነው ያንን ከሸጥን ለኛ ሐራም ይሆንብናል ማለት ነው ከዚህ ሁሉ መጠንቀቅ እንዳለብን ተምረናል ማለት ነው ያው ለአስካሪ መጠጥ የሚሆኑትም በሙሉ አላህ ሱብሃነ ተዓላ ከልክሎናል ነብያችን ሰለላሁ ዐለይሂ ወሰለም አስረድተውናል ማለት ነው። ሌላ ማላ የደረደረን ምን ሸጠው ወላሂ ይሄ ነገር እኮ ብታይ እንዴት አርጌ መሰለህ በውድ ነው የገዛሁት ይያለ ይላል ማለት ነው። አረ ብታይ ነው በውድ ነው የገዛሁት ብሎ ለኛ ይሸጥልናል ማለት ነው። እሱ ምናልባትም እኮ በርካሽ ይሆናል የገዛው ያንን ነገር ያላህን ስም እየማልን ማለት ነው። እንዴት ያለች ጥሩ ነገር መሰለች ይህችን እኮ አመጣሃት ከአሜሪካን ሀገር ነው እዛ ሀገር ውስጥ የሚሰራው ሆኖ እያለም እንኳን ከአሜሪካን ሀገር ነው ያመጣሁት ወይንም ከዱባይ ነው ያስመጣሁት እያለ እየማለ የሚሸጥልን ከሆነ ይሄን ነገር ሁሉ አላህ ሱብሃነ ወተዓላ ከልክሎናል ማለት ነው። ይሄን ሁሉ አስተምረውናል ተተላልቅ ወንጀሎችም ነው ብለው ኡስታዝ ያስተምረውና አንደኛው ማሻረክ ነው። ሁለተኛ እየማልን የምንሸጥ ከሆነ አላህ ይጠብቀንና ይሄ ሁሉ ችግር ይጠቃለላል ማለት ነው። እኛ በዱንያ ላይ ስንኖር አላህን እንገዛለን ብለን ካል አላህ ሱብሃነ ወተዓላ ተናግሯል። ሰዎችም ሆነ ጅኖችን እኔን እንዲገዙኝ ነው ብሎ የሚለው ይሄን ሁሉ ያካትታል። ሁሉንም ነገር አላህ ሱብሃነ ወተዓላ ባዘዘው መሰረት ካልሰራን፣ ነብያችን ሰለላሁ ዐለይሂ ወሰለም ባስተማሩ መሰረት ካልሰራን፣ አሁን ኡስታዞቻችን ነግረውናል። አሁን ደግሞ እኮ ምክንያትም የለንም እኛ ምክንያቱም አልተማርንም አላወቅንም ማለት አንችልም። አላህ ሱብሃነ ወተዓላ እንደሆነ በየቀኑ የምንሰራትን በየደቂቃ በየሰከንዱ የምንሰራትን ሁሉ ያውቃልም መላእክቶችም ይጽፋሉ ይቀርባል። የዛን ጊዜ በሚቀርብበት ጊዜ ስራ መዝገባችን አይ አይደለንም እንዳንል በራሳችን እንደምንመሰክር አላህ ሱብሃነ ወተዓላ ራሱ ያረጋል ማለት ነው። የራሳችን ሰውነቶችና እጆችም ሆኖ አይኖቻችንም ሁለመናችን እንደምንመሰክርብን ስላደረገ ከዚህ ሁሉ አሁን የተማርነውን አላህ የተግባር ሰዎች ያድርገን ምንሰራበት ያድርገን። ጀዛኩሙላሁ ኸይረን ኡስታዝ እርሶንም አላህ እድሜ ይሰጥተዎት እኛም የምንጠቀምበት አላህ ያድርገን። ይሄን ተምሬ ያለሁኝ ሰላም አለይኩም። እሺ በጣም ቆንጆ ነው ማሻአላህ። እንግዲህ ብዙ ነገር ተጠቅሳለች ብዙ ነገር ተጠቅሷል። አሁን እሱ ነው አናው ነገሩ። ይህን ኮሜንት ወንድሞች ለምንድን ነው እኔ በጣም ወደው መሰላችሁ ኮሜንት መስጠት? መጀመሪያ ደረጃ ስንት ሰዎች እንደምትከታተሉ ሊያሳውቀኝ ይችላል። ምክንያቱም ያልተከታተለ ኮሜንት ሊሰጥ አይችልም ኮሜንት ሊሰጥ አይችልም። አሁን ኑርጀና ትጽፍ ነበር ትከታተል ነበር ደርሱ በሙሉ እንደ ውሃ ነው የጠጣችሁና የጠጣችሁ ነው የምትተፋው ያለው አሁን። ስለዚህ መጀመሪያ ጥቅሙ መከታተል፣ ሁለተኛ ነገር ከኔ ያልገባችሁ ሰዎች ከኔ ቃል ያልገባችሁ አሁን ከኑርጀና የተብራራ ሊሆን ይችላል። ምክንያቱም አንድ ነገር በሁለት ቋንቋ ወይም ከሁለት ሰዎች ስትሰማው ያረጋግጣል። ሁለተኛው ሶስተኛው ራሱ ሪቪዥን ነው። ቶፒኩ ሲቀጠቀጥና መከራከር ስንከራከርበት በደንብ ነው በጭንቅላታችን የሚገባው። እንደዚህ መሰሎች ናቸው ጥቅሞቹ። ወደ ኑርጀና ልመለስና ይህን ወርቅ አስይዞ ገንዘብ ተበድሮ የሚለው በሸርዓችን እንዳለ ማወቅ አለብን ወንድሞች። በሱረት አልበቀራ 283 አያ ምን ይላል አላህ ሱብሃነሁ ወተዓላ ወኢን ኩንቱም አላ ሰፈሪን ወለም ተጅዱ ካቲበን ፈሪሃኑ መቅቡዳ። እናንተ ከተበዳደራችሁ አንድ ሰው አበዳሪ ወይም ሌላ ሰው ከተበዳሪ ከሆነ የሚጽፍላችሁ ሰው ከታጣ፣ ምክንያቱም ጽህፈት ተጽፎ ሶስት ምስክር ፈርሞበት ሽያጭና ገዢ ወይም ደግሞ አበዳሪና ተበዳሪ ተፈርሞ እንደገና በፍርድ ቤት ሄዶ ከጸደቀ ምንም ነገር ትጃ አያስፈልግም። የምትይዘው ነገር አያስፈልግህም። ምክንያቱም አሉ ለማለት አይችልም ሰውየው። ተጽፈዋል፣ ፈርመዋል፣ አንተም ፈርመሃል፣ ሶስት ምስክር ፈርመዋል። ፍርድ ቤት ሄዳችሁ ደግሞ አተስት አደረጉት እና ምንም ነገር የለውም። ይህን ነገር ከሌለ አለ አላህ ስብሃነ ወተዓላ ፈሪሃኑን መቅቡደቱን፣ አንተ አንድ ነገር ይዘህ ነው የምታበድረው። አላህ ደግሞ ሹፍ ያ አኺ፣ አንድ ሰው በጭንቀት የሚሸጥ በርካሽ የሚሸጠው እቃው አበድሩት ሲል አንተ ደግሞ ለመጎታ እንድትጎዳ አይፈልግም። አላህ ሱብሃነሁ ወተዓላ አይፈልግም እንዳትጎዳ። አንድ ነገር ያዝበት፣ ቤት ካለው የቤቱ እንትን ካንተ ጋር እንደሚያዘው አርግ ወይም ወርቅ ካለ ወርቅ ይስጥ ወይም ደሞ አንድ ነገር ካለ ያዝ ይላል فإن أمن بعضكم بعضكم من بعضكم بعضا لا إنيا من يزو يلم من تصاصفبتم انفلغم ارسبرساچن نتمامنالن وندموشنن كالاچو دومو خلاص ادرغو من ما ادلم فليؤدي الذي ثمن امانته يا يتامنبت سو امنته يطبق مكناتهم وندمو اني عند نغر ليزلح الفلغم መጻፍም አንተ አምናለሁና መጻፍም ያስፈልግም ብሎ አምኖ ካበደረ ምን አለ አላህ Subhanahu Wa Ta'ala ፈሊዩአዲ الذي ثمن امانته وليتق الله ربه እናንተ ምስክሮችስ ولا تكتموا الشهادة ومن يكتمها فإنه آثم قلبه والله بما تعملون عليم الى الله Subhanahu Wa Ta'ala ሁለተኛ ጌሾ የተባለው ኑርጀና እንንጃ ካልተሳሳትኩ አንቺ ጌሾ ለንትኑ ለመጠጥና ለማስከ ለመጠጥ ብቻ ነው የሚሰራው ብለሻል አይደለም ግን እኔ ሁለት ነጥብ ልጥቀስልሽና እንግዲህ እንደዚህ ነው መወደው መከራከር ታቃላችሁ መከራከር ጥሩ ነው አሁን ኑርጀና ያለችው እኔ ላፈርሰው እሞክራለሁ እሷ ተመልሳላ አታፈርሰውም እንደዚህ ነው ልትለኝ በጣም እደሰታለሁ በምን ነው ማፈርሰው መጀመሪያ ደረጃ አላህ ሲያበቅለው يعني لما تطبلو عدلم يا بقلو كنا مسرتو جيشو سيبقل ليلا بزو اغلغلوت لينرو يشلا سلالا وقنو نو انجي بل اني انينجا كالتساساتكو حصان بنبرنبت غزي غوربيتاچن انديت كريستيان نبرو تلق سو ناتشو كناتيه بتام يواددو نبر غوربيت ناتشو انا كبت نبراچو ازا كتماو كونو ላም ነበራቸው እንደዚህ እና በገየሾ አርገው ቂጣ ወይም ዳቦ አርገው ህፃኖች ነበርን ያበሉን ነበር ካተሳሳትኩ ይሄን ትዝ ይለኛል ገና 4 አመት 5 አመት ያባለንበት ጊዜ ነው በገየሾ አርገው ዳቦ ትንሽ ረቀቅ ያለ ዳቦ ጋግረው ያበሉን ነበር ደስ ያለን በላው ነበር ካልተሳሳትኩ ይሄ ትክክል ነው አይደለም ለመጠጥ ብቻ አይደለም የሚደረገው ጌሾ ግን ዋናው የመጠጡ የደርግ አባል ግን ጌሾ ነው በጣም ትልቅ እንት ነው እሱ በጣም ኬሚካሉ ነው እሱ ልክ ነው ሌላ ግን ጥሩ ጥሩ ነው የተናገረችው እንትኑ ኑርጀና ማይክ ፍሪ ይላችሁ ኢንሻአላህ ኡስታዝ አሁን ያልኩት እንግዲህ ካልፈላ አይቻል እንደሆነ አላውቅም እንጂ ያው መከራከር ስላልኩ ነው ኡስታዝ እኛ ጎረቤቶቻችን ነበር እርሶን እንዳሉት ሁሌ ያረጋሉ ማርያም ይላሉ ጊዮርጊስ ምናምን ይላሉ ያረጋሉ ግን ያን ነገር ጌሾን ካልጨመሩበት በፍጹም ይሄ እንትን ቂጣውን ወይንም ብቅሉን ምናምን አድርገው እንትን ቢሉት ሊያሳከራ ይችላልቸው ምና ያ ጌሾ መጨመር አለበት ማለት ነው ግን የጊዜ ገደቡ ይለየው እንደሆነ አላውቅም አሁን ለምሳሌ ከፈላ የሚለው ነገር ይገድበው እንደሆነ አላውቅም እንጂ የሚጠቀሙበት በቃ ለእንትን ብቻ ነው ለዚህ ላ ምንድነው ለጣላ ብቻ ነው የሚጠቀሙበት ማለት ነው እና እርሶ እንዳሉት ግን መጀመሪያ ማያሰክር ደረጃ ከደረሰ አላህ ዓለም ይቻላል አላውቅም ግን እኔ ሁሉ ጊዜ እየጠጡ ቄሶች ይመጣሉ እንደውም እየወደቁ እየተነሱ ሲሄዱ ሁሉ እናቃለ ምክንያቱም በጣም አስካሪ ነው የሚጠጡት ማለት ነው አላህ ዓለም ኑርጀና አልገባሽም እነትሽ እኮ ነው እኔ እኮ ገይሾ አስለን መጠጥ ነው የሚሰራበት ይህ እኮ አልተቃወምኩም እኮ እነትሽ ነው እኔ ያልኩት ምንድነው ጌሾ ለመጠጥ ብቻ ሳይሆን ዳቦ አርገህም ይበላል ለማለት ነው የፈለኩት ግን ኢትዮ የሁሉም ደሴት አንድ ነገር ጻፈልኝ አሁን ታያላችሁ በቀየ ጻፈው መዲና ነው መዲና ጌሾ አንድ ዳጉሻ አር ቱ ዲፈረንት ቲንግስ ልክ ነው ዳጉሻ የሚባለው እስቲ ዳጉሻ ባማርኛ አምጡልኝ ዳጉሻ እንግዲህ ዳጉሻ ለማለት የፈለኩ መሰለኝ ጌሾና ዳጉሻ ሁለቱም የተለያዩ ናቸው ዳጉሻ ቂጣ እንደሚሰራበት እንዲያውም ማድሪያ ትግርኛ ተናጋሪዎች ደንበኛ ትግርኛ ተናጋሪዎች ካላችሁ ዳጉሻ ሕሾ የሚባለው ነገር ይሰራበታል ታቃላችሁ ሕሾ ኦሆ ሕሾ የሚባለው እንግዲህ ልም ያለ እንትን ሰው ነው ባህላዊ ሰው ነው የሚያውቀው ሕሾ የሚሰራበት ወንድሞች በነገራችን ትግርኛ ተናጋሪዎች ስንት አላችሁ ብዙ አላችሁ አይደለም እስቲ ሕሾ የሚያቅ ማን ነው እስቲ ሕሾ የሚያቅ እስቲ ንገረኝ ማይክ አውጥቶ እስቲ ይናገር እንትን አድርጎ ወንድሞች ማለሽ እኔ ላስቸግራችሁ ሁላችሁም እጃችሁን አውርዱ እስቲ እጃችሁን ዳውን ከማን ሁላችሁም ማለሽ ሐሳን ብትታበት እጅህን አውርድና ለጊዜው ሕሾ የሚለው ነገር የሚነግረኝ ሰው አለ ማይክ አንስቶ በዚህ በዳጉሻ ነው በእንትኑ እሺ ዳጉሻስ ምንድን ነው ዳጉሻ በአማርኛ يلا داغوشا من دنو حشو من دنو اوكي ايثيو اولم دسي مايك فري اوكي السلام عليكم ورحمه الله وبركاته من هل بدمت كسمعتو تنش ادراش نغير سلوونه ዳጉሻ ዳጉሳ በአማርኛ ዳጉሳ የሚባለው ነው በትግርኛ ዳጉሻ የሚባለው እሱ እህል ነው ሁሉም ቦታ ይታወቃል በትግርኛም ይታወቃል በአማርኛም ይታወቃል ገንፎም ይሰራበታል ቂጣም ይሰራበታል በጣም ጥቁር ቂጣ ይሰራበታል እና ብዙ ጊዜ ለጠላም እሱን ነው የሚጠቀሙት ጌሾ ግን እህል አይደለም ጌሾ ለምንም ነገር አይጠቅምም የሚጠቅመው ለጠላ ብቻ ነው ቅጠል ስለሆነ አድርቀው ወቅጠው ከጠላ ጋር እንዲያሰክር ያቀላቅሉታል ስለዚህ ዳጉሻ ሁሉም ሰው ሊበላው ይችላል እንዴ በልቻ ቃል ዳጉሻ ቂጣ ወይ ገንፎ ነገር በልቻ ቃል ገሾ ግን ኡስታዝ ቅጠል ነው ለምንም ነገር አይጠቅምም የሚጠቅመው ለማስከሪያ ብቻ ነው ለጠላ ምን ቢጠቀሙበት እንጂ እንደ እህል ሆኖ ለህዝብ አያገለግልም እና ቅድም መዲና ጋር ስጻጣፍ የነበረው እሱ ነበርና ጀዛኩም ላሁ ኸይረን አላህ አለም ማይክ ሪሎ ኡስታዝ በጣም ነው ማመሰግነህ ኢትዮ እሱ ነው እንግዲህ እኔ ነው ተሳሳትኩት ጌሾ ቀጠል ነው መሰለኝ ለመጠጥ ብቻ የሚጠቀምበት የማስከሪያ ነገር ሕሾ እንትኑ ነው ዳጉሻ ነው እሱ ነው ይጣፋኝ ዳጉሻ ማድሪ በአማርኛ ዳጉሻ ይባላል ረምን ነካችሁ እናንተ ሸ ሰ ብቻ ነው ሊነቱ ዳጉሻ ዳጉሻ ያኸንዳ ድርጉት ያሩ ቋንቋው ሱብሃንአላህ አልዓዚም እንግዲህ ዳጉሻ እንደሚባል ወላሂ አላቀም ዳጉሻ ግን በትግርኛ እንደሚባል አቃለሁ ዳጉሻው ሕሾ የሚባል ነገር ይሰራበታል በጤፍና በዳጉሻ አሁንም አርመኝ ከተሳሳትኩ ኢትዮ ሕሾ ማለት ምን መሰላችሁ እህል ለምሳሌ ስንዴ ጣፍ ጤፍ ምናምን በቅሎ ቢጫ ሆኖ ደርቆ ታጭዶ በበሬ አርገህ ስትካሄደው እንደዚህ በዛ ጊዜ ተሰርቶ ለነዛ እህል የሚያስገቡ ሰዎች የሚሰጥ እንዴት ጣፋጭ ነው ወላሂ በዳጉሻ በጤፍ ምናምን እንደዚህ እንደ ሊጥ እንደ ቦክቶ እንደ ቂጣ ነው የሚሰራው ግን እንደዚህ ዝም ብሎ ሴቶቹ ጥቅልል ጥቅልል ጥቅልል አርገው ነው እንደ ቂጣ አይደለም እንደ ዳቦ አይደለም ጥቅልል ጥቅልል አርገው ኒሁግ ደሞ አለ ሙሽኪላ ትግርኛና አማርኛ እኮ ኒሁግስ ምንድን ነው የሚባለው በአማርኛ ኒሁግ ይገባበታል ሰላም አለይኩም ማይክ ወድቆ ነበር አይደለም እሺ ኒሁግ ኑግ ይባላል አይደለም ዳጉሻ ዳጉሳ ይባላል طيب ምንድን ነው ሊነት ያለው እንደዚህ ነው ሕሾ የሚባለው እህል ታጭዶ ሲገባ በበሬ አርገው እየረገጥ ከስታስገባው የሚበላው ባህላዊ ምግብ ነው ቆንጆ ነው በጣም ደስ ይላል እኛ ሕሾ እንለዋለን ዳጉሻ ደግሞ ዳጉሳ ብላችኋል ስለዚህ ጌሶ ቅጠል ነው ለመጠጥ ብቻ የሚሰራ ነው እርማቱ በጣም ተቀበልኩት ኑርጀና ትክክል ነች ማለት ነው እሺ አሁን እጃችሁ ያነሳችሁት እጃችሁን አንሱ ማይክ ፍሪ ቢስሚላህ ኡስታዝ እንደውም አዲስ ነገር ነው ያመጡልን አልተሳሳቱም ቅጠሉ ሲፈጠር እቺ ለመጠጥ የተፈጠ የመጣችሁ የሚጠቀሙበት ቅጠል መጀመሪያ የተጠቀመው ሰው ለስተት ተጠቅሙበት ሰውን አስተማር እንጂ ምናልባት እኮ አሁን ድጋሚ ቼክ ብናደርገው ወይ የሆነ ሰው ለት ቢችል ጥሩ ነገር ሳይኖረው አይቀርም። ምክንያቱም አላህ ለወንጀል ብሎ አልፈጠረውም ብዬ ስለማመን ማለት ነው። እና በዛም ማስተያየት ቢታይ ጥሩ መስሎ ይሰማኛል እንደኔ። ሌላው ማስተካከያ ኢብኑ በሽር የኔ ኒክኔም አይደለም፣ ያንዱ ዳጅ ኒክኔም ነው። እሱ ሲገባ ሀሰን ነው ብላችሁ እንትን እንዳትሉ ማለት ነው። የእሱ ኒክኔም ወስጄበት ነው። ኡስታዝ ማሻአላህ ዛሬ በጣም ጥሩ ጥሩ ነገሮችን ሁሌም ጥሩ ነው ሁሌም ጥሩ ነገር ነው የምናገኘው ከእርሶ። አዲስ ነገሮችን አግኝቻለሁ። ለምሳሌ ሰደቀቱ ጃሪያ እንዳለ ሁሉ በተቃራኒው ደግሞ ይሄ ቀጣይነት ያለበት ያለው ወንጀል የሚያሰሉ ነገሮች እንዳሉና እንድንጠነቀቅ ትምህርት ወስጃለሁኝ። በጣም ጥሩ ነገር ነው። ሌላው ደግሞ ወማ ኸለቅቱ ጂና ወሊንሳ ኢላ ሊያብዱ የምትለውን ነገር የሚለውን የቁርአን አያ እርስዎ እንዳሉት ሁላችንም የምንጠቀመው ወይንም የምንረዳው ወይንም ልቦናችን ጽላት ውስጥ የተቀመጠው ለሰላት ብቻ ነውና፣ ግን ይሄ ወንጀልን በመራቅም እንዳለ እንድንረዳ አድርገውናል። አላህ ኸይር ጀዛውትን ይክፈሉት። ለነገሩ በፊትም የአቡ ጃህል ልጅ ኢክራማ እዚሁማ ፈርዖን የተባለው የአቡ ጃህል ልጅ ኢክራማ ባለቤቱ ኡሙ ኩልቱም ልክ እስላምን እንደ ተቀበለች ያደረገችው ነገር ይሄንን ነው። ቀጥታ ሮጠችና ፈለገችው። ስንት መንገድ ርቋ ሄዳ ፈልገው በጣም የምታፈቅረው ወንድ ባሏን ማለት ነው። ልክ ሲያገኛት ሊተኛት ፈልገ፣ ያኔ ጾታዊ ግንኙነት እንዲያደርጉ ፈልገ። የዛኔ ግን ላ አለችው፣ የምታፈቅረውን ላ አለችው። ወንጀል በመከልከል አላህን መገዛት እንዳለ ያኔ ያሳይታለች። እና ይሄ በጎ ነገር ነው፣ እኛም እንድንጠቀምበት ጥሩ ነገር ነው ያሳዩን። ብዙ ነጥቦችን ይዤ ነበረ፣ ያው ግን የጌሾ ነገር ተነሳና ሳላስበው ሀሳብ የተሳከረብኝ። እንግዲህ ወደ ኋላ ተመልሼ እመጣለሁ። ግን ኡስታዝ አላህ ኸይር ጀዛውን ይክፈሎ፣ እድሜውን ያርዝምልን። በጣም በጣም ደስ ብሎኛል። አንድ ደግሞ የረሳሁት ነገር በጣም የረሳሁትና በጣም የወደድኩት እስልምና በሁሉም ዘርፍ እንደሚገባ የተረዳሁበት ነገር ነው። ለምሳሌ ትሬድ ሎ ከ1400 ዓመት በፊት እንደነበረ ዛሬ ተረድቻለሁ። እንግዲህ ሱብሃንአላህ ተረድቻለሁ ሳይሆን ድጋሚ እንዳስበው ሆኛለሁ። ከ1400 ዓመት በፊት እንኳ ይሄ ትሬድ ሎ ወይንም የመገበያየት ነገር መሸጥ የሌለብንን ስለ ሚዛን የመሳሰሉ ነገሮችን ልብ እንድንለው የሆነ እንድናስብበት ከ1400 ዓመት በፊት እንድንረዳው ወይንም ትምህርት እንድንወስድበት ወይንም እንድንሰራበት መመሪያ ወርዶልን ነበረና ማሻአላህ በዲኔ እንድኮራ አድርገውልኛል። ኸይር ጀዛውን ይክፈሎ። ወላሂ በጣም ደስ የሚል ትምህርት ነበረ። እጆች ወጥቷሉ። አላህ ከፍ ከፍ ያድርጋቸው እጆች የወጡትን ልጆች። እኔ ወደ በኋላ ላይ ምናልባት ተመልሼ እመጣለሁ። ኡስታዙና አላህ በጀነት ኸይር ሰራውን ሁሉ የሚመነዳው ያርጎ፣ በዱንያም ክፉ ነገር አይንካው ያኑርልን። የፓልቶክ ኑር ኖት ኑሮውን ያስፋሉ ኢንሻአላህ። ጀዛኩሙላህ ኸይር። ማይክ ፍሪ። ወንድሜ ሐሳን ምን ثابت አሁንማ ማን ይለቀሃል ብለህ ነው? አንለቀህም። እውነቴ ነው። መጀመሪያ የተረዳሃቸው እውነቴ ነው። ቬሪ ቬሪ ኢምፖርታንት የሆኑ ሌላ ሰው ያልጠቀሰው ነገር ነው የጠቀስከው አሁን። ምክንያቱም ክሪቲካል እንትን የሆኑ ነው የጠቀስከው። እውነት ወማ ኸለቅቱ ልጅነ ወልኢንሰ በትንተና ስንመጣው ሁሉ የሰው ልጅ ሐረካት ሰከናት ማለት ነው ወንድሞች። ወላሂ አሁን 90% በዓለም ያሉ እስላሞች ወማ ኸለቅቱ ልጅነ ወልኢንስ ምንድን ነው ብትላቸው ለአላህ መስገድ፣ ለአላህ ቁርባን መስጠት፣ ለአላህ ምጽትን ማድረግ፣ ለአላህ መጾም፣ ለአላህ ብቻ ብለህ ዱዓ ማድረግ ይህ ነው ይላሉ። ላኪን ላ በል አብዛኛው የሚያካተው ከዚህ ውጭ ነው። ጠቅላላ እኮ ነው የምትነሳው፣ የምትቀመጠው፣ የምትሄድበት፣ የምትሰራው ፋብሪካ ውስጥ የሆነ የምትሰራበት ጠቅላላ የኛ ህይወታችን በሙሉ ያካትታል። ለምን? አላህ በሚወደው አላህ ክዳት አይወድም። አላህ ስብሓነ ተዓላ በካምፓኒ የሚሰራ ለምሳሌ በፋብሪካ የሚሰራ ግሽ አያስፈልግም። ለምሳሌ አንድ ሰው 8 ሰዓት ሊሰራ ኮንትራክት ተፈራርመዋል ከፋብሪካው ባለቤት። ግን አንዳንዶቹ ምን ያደርጋሉ? ልክ 8 ሰዓት መግባት ያለባቸው 8 ከ10 ይገባሉ። 10 ደቂቃ ሳለፉ የካምፓኒው ባለቤት አያቀም ሲወጡ ልክ 4 ክሎክ መውጣት ያለባቸው 10 to 4 ይወጣሉ። አሁን በየቀን ስንት ሰረቁ? 20 ደቂቃ ጥዋትና ማታ 20 ደቂቃ 20 ደቂቃው والله አንድ ደቂቃ ብትሆንም አሁን ባለቤቱ ዝም አለ ነገ ግን ዝም አይልም በጅሮህ ይዞ አላህ ዘንድ ያቀርብና ይሰውየው ከኔ 10 አመት ሰርተዋል ላኪን 8 ሰዓት እንዲሰራ 5000 ብር እንድከፍልበት ተፈራርመን በየቀኑ 3 ደቂቃ 5 ደቂቃ እየዘገየ ገባ ነበር የሚል ነገር እንደማይቀር ትዝ ይበላችሁ وما خلقت الجن والانس بساعتهم በሁሉም ነገር በሁሉም ነገር ስለሚገባ ይሄን መጠንቀቅ አለብን አንድ ሁለተኛ ሐሰን ኢብኑ ثابት እንዴት ነው ሳታስቀኝ ልትወጣ ነው ራኔም አልተውህም ትንሽ እስቲ በንግድ በመሸጥ በመግዛት ልባችን በጣም ስለተተኮሰ አሁን አንተ እስቲ ትንሽ ከፈት አርገው والله ቁም ነገር ያለው የሚያስቅ ነገር አንድ ጆክ ጣል አርግልና የሳቀን እንት እንድንል والله ሐሰን ካስቀመጠው ከእንትኑ ከዛ ከመخزኑ ያስቀመጥካቸው አንድ አስቂኝ ነገርቱን ለልበረካ በማል የማልክ የምትሸጠው ዋሽተ የማልክ የምትሸጠው እቃው ያሽጣዋል ለነገሩ እቃው ይሸጣል ምክንያቱም ሰው ያምናል ላኪን በረካው ይነሳል ያለው ነገር አሁን እታችን ምን አለች እኔ እንዳልኩት يعني ለምሳሌ ገንዘቡ ያን ትርፍ ያገኘው ገንዘቡ በብዙ ሺህ የሚቆጠር ሊሆን ይችላል ስለዚህ አላህ በረካ ያነሳዋል ማለት ብዙ ሞኞችና ያልበሰሉ ሰዎች በመንደሮ የሚወስዱት ገንዘብ እኮ አለ ማን ነው በረካው የሚያነሳው በዚህ አመት ብቻ 900 ሺህ ነው ያተረፍኩት አለ በሙሉ በማንካ አለ ይላል እሺ አሁን እታችን ምን ተቀሰች والله በሚስተህ በሽታ በልጅህ መከራ በመኪና መከራ ሊያነሳው ይችላል ይሄም እየተከሰተ ነው ግን ሌላ ስውር ነገር አለ ጨርሶ በሰው ጭንቅላት የማይመጣው ነገር ልንገራችሁ ይሄን ያሁን አንድ ነጋዴ በሙሉ ገንዘቡ የማሌ የዋሸ ነው የሚሸጠው አይደለም ነቢያችን አይዋሹም አንድ ነገር እዚህ ላይ በጭንቅላታችን እናስቀምጥ ሰማይና መሬት ቢጣበቁ ነቢያችን ውሸት አይናገሩም መምሐቀቱን ለልበረካ አሉ خلاص በረካው ይነሳል አሉ በረካው መንሳቱ አላህ እኮ እንደኛ ሰው አይደለም እሱ የበላይ ተቆጣጣሪ ስለሆነ የኛ እንደፈለገው እኛ በማናቀው ነው አሁን አንድ ነገር ልነግራችሁ ነኝ በጭንቅላታችሁ አይመጣም ይሄ ነገር እንዴት አድርጎ አላህ በረካው እንደሚያነሳው ታቃለህ ምን ያደርጋል አላህ ገንዘቡ ያተረፍከው በመጥፎ ነገር ያተረፍከው ሁሉ አለ አንድ ሰው እየተገተረ ሰው ሊል ይችላል ወላኪን ሱብሃንአላህ የገባው ገንዘብ ሁሉ ለማዕሲያ እንድትጠቀምበት ያረጋሃል አላህ ሱብሃነ ተዓላ ይረቃቅ ነገር ነው ሰው አተኩረ አያዩ 900 ሺህ ያተረፍከ አይደለም በቃ ትዝናናበታለህ ዚናም ታረጋለህ መጠጥም ትጠጣለህ ያኒ ለመጥፎ ነገርና አላህ ለሚያስቆጣ ብቻ እንድትሰራበት ለሰደቃና ለመስጊድ ለኸይር ነገር እንደማትሰራበት ዝግት ያርጋል አላህ Subhanahu Wa Ta'ala አሁን አንተ ምን ትላለህ ትፈነጥዛለ እንዴ ትርፍ ያገኘሁት እንዲያውም እየተደሰትኩበት ነው ይላል ለካ እሱ የከመረ ነው ወንጀል እየጨመረ ሳይታወቀው አንዱ ዓለም እንዳለው ነው አንዱ ዓለም ምን አለ ታቃላችሁ የዚህ አይነት ሰው አሉ በሐራም የሚሰበስብ የሚበላ የሚጠጣ ግድ የለውም በቃ ወንጀልና ጥሩ ነገር ለይቶ አያቀም የዚህ ሰው ምሳሌ አሉ ልክ እንደ አንድ ሰው በአንድ ጥሩ እንትን ወንበር ወይም በቆዳ የተሰራው እንትኑ እዛ ቁጭ ብለው ያ ነገር የተቀመጠበት በገመድ ተንጠልጥሎ ነው በሐዋሁ አላ አይደለም በትግርኛ አሁንም ወደ ትግርኛ እንመጣ ነው በትግርኛ ህለለ እንለዋለን ህለለ እንትኑ ነው የህፃን ህፃን የሁለት አመት ህፃን የአንድ አመት ህፃን ምን ታደርጋለህ በአራት ማዕዘኑ በገመድ አርገህ በአንድ ዛፍ ተንጠለጥሎና ልጁ ዛ እንትን ታስቀምጣለ ከዛ ታንቀሳቅሰዋለ ሄለለ ምንድነው በማርኛ ስንገርን ወያኩን በማርኛ ሄለለ ትግርኛ የምታውቁ ሰዎች ሄለለ ማለት እናቶቻችን በቆዳ የተሰራው እንትኑ ወይም በጨርቅ በጨርቅ አርገው በአራት ማዕዘኑ ይቆጥሩትና በአንድ ዛፍ ያንጠለጥሉታል ወይም በአንድ ነገር ያንጠለጥሉና ከዛ ህፃኑ እንዲተኛ እንደዚህ አርገታ አንቀሳቅሰዋለ አንኳልባ አንኳልባ ይባላል በማርኛ እሺ ሀጅሚ አንኳልባ ይባላል አለች ጃውጃው ይባላል እሺ እንደፈለጋችሁት ሄለለ በትግርኛ ነው እሺ እሱ ነው አይደለም እና ምን አለ ዓለሙ ይህ በህይወት የሚጫወት حرام የሚበላና አዱንያ ብቻ የሚያስብ ሰው እዛ ቁጭ ብሎ ማር እየበላ ነው ፍራፍሬ እየበላ ነው የመጠጥ እየጠጣ የተዝናና ነው እዛ ቁጭ ብሎ በቃ በሐዋ ሁላት እንጥልጥሉ እንደዚህ በቃ እንትን ያረጋል ለካ አንዲት አይጥ ወይም ሁለት አይጥ መጥተው የተንጠለጠለበት ገመድ እየበላች ነው አሉ እሱ አያቅም በቃ እዛ ሆኖ መጠጥ ይጠጣል ይዝናናል በታቹ ደግሞ ገደል ነው ወይም እሳት ነው ያለው በታቹ ከወደቀ ማለት ነው አሁን አይጥ ሁለት አይጥ መጡና ገመዱን እየበሉ እየበሉ እሱ አይታወቀውም እየበሉ እየበሉ በቃ ቆረጥ ሲል ሲቋረጥ ሲቋረጥ እንትኑ ገመዱ ወደ 60000 ደሃያ ሄዳል ሰውየው እንደዚህ ነው ምሳሌ ሲሰጡ ነው ዑለማዎቹ የሰውየው ደግሞ እስቲ የማሌ መጥፎ እየሰራ መጥፎ እየሸጠ በመጥፎ እየገዛ ይብላ ይጠጣ አላህ ግን እንዴት አድርጎ በረካው እንደሚያነሳው መጀመሪያ ለጥሩ ስራ አይወፍቀው ይገርማቸዋል በሳውዲ አረቢያ አንዳንድ ሰዎች አሉ ማልቲ ሚሊየነርስ ናቸው ታቃላችሁ ምንድነው ያልሰሩት ነገር የለም በውጭ አገር ሄደው ያኺ እኔ ልንገራችሁ ብዙ ጊዜ አውሮፓ ሄጃለሁ አይደለም በተለይ በፓሪስ ከኢማራት ከዱባይ ከባህሬን ከኩዌት ከሳውዲ አረቢያ የመጡ እዛ ወጣቶች يعني የሚያደርጉት ነገር እኮ ይገርማቸዋል والله ስለዚህ ለመጥፎ ነገር ሲወፍቅህ الله سبحانه وتعالى እሱ ነው በረካው እንግዲህ አንተ ግን አታቆም ይሄ ነገር لخير ነገር አይወፍቅህም በቃ እንደ አንዱ መጥቶ ምንድነው ያለው ለአልአስቀላን የሚለው ዓለም العسقلان يميلو بتام بتام بفرس ارغو يهدى متانا عند يهودي منالو اره ان انت اسلاموچ يمتلوت نبياچو اندالو عند الله اكو كتالله الله كان كانت كتقطا اكو انتنو مندنو يالو مطفو نغر نو ميسطه منامن علي يلالو كن انت هون لا اسلاموچ لا اسلاموچو ስላሞቹ አዱንያ የነሱ ስጅን ነች የስላሞቹ አዱንያ እስር ቤት ነች የነዛ ካፍራቹ የካፊሮች ደሞ እስር ቤት ነች ጀና ነች ይላል ነብያቹ አለ አዋላቾ እንግዲህ እንደዚህ ከሆነማ አንተ በነጭ ፈረስ ያጋለብክ ስትሄድ ስላም አይደለህም እንዴ የተኛው ስጅን የተኛው እስር ቤት ነው ላንተ እኔ ካፍር ያለሁ ተጨማልቀ ምኖረውኮ ለኔ ነው መጥፎ ኑሮ የሰጠኝ እንጂ ላንተማ ምንድነው ብሎ ጠየቀው ይባላል ነገሩ ገብታቸዋል ነቢያችን እንዳሉ الدنيا سجن المسلم وجنة الكافر لكافر الدنيا جنته نج لمسلم ግን እስር ቤት ነው አሉ ነቢያችን እንዴት እንደዚህ ይሆናል አንተ ሙስሊም ነህ ዓለም ነህ እንዴ ሀብታም ነህ በፈረስ ያጋለብክ ስትሄድ ይሄ ላንተ እስር ቤት ነው እኔ ደሞ ካፍር ነኝ ይሁድ ነኝ ግን በደህነትና በበሽታ የተጨማለኩ እንዴት ነው አለው አለው ምን አለው ልክ ነው አለው አንተ አሁን በደህነትና በእንትን የተጨማለከው የምትሄደው የአኺራ ጉዳይ የሚጠብቀህ በአኺራ የሚጠብቀህ እሳትና ትልቅ ችግር እኮ ኮምፔርስ እናረገው አሁን ያለህበት ጀና ነው አለው አሁን ያለህበት ይበድህነት በቁስል በብሽታ ምናምን የተሰቃየው ጀና ነው ላንተ አለው ምክንያቱም በጀሃነም ሌላ ነገር ነው የሚጠብቀህ አለው እኔ ደሞ ይፈረስ በፈረስ ባጋልብ ሚሊዮነር ቢሆንም ጥሩ ልብስ ብለብስም ጥሩ ምግብ ብበላም በጀና የሚጠብቀኝ ነገር ኮምፔር ካደረግነው ይህ ለኔ እስር ቤት ነው አለው እና አገማመት ነው አገማመት ጭንቅላታችን ማሰራት ነው ስለዚህ አላህ Subhanahu Wa Ta'ala በጥሩ ነገር የማያውለው ከሆነ ገንዘቡ ይራሱ محق ይባላል ላል በረካው ተነሳ እንላለን ማይክፍር ወንድሞች ብዬ ነው ሌላው ነገር ደግሞ የሰውየው ለምሳሌ አሁን ሰውየው ሲሸጥ በሚዛኑ ላይ የሚሸጠው ንቃ ትንሽ መርቆ ወይም ጨምሮ ሲሸጥ ጥሩ ነው ተብሎ ብለው ያው አስተምረውናል እሱ ደግሞ ምንድነው የሚባለው ካሉት ውስጥ ያው እስቲዝና ተትፊፍ እና በይነገረር ያው ከአራት ውስጥ አንዷን ያልጻፍኳት አለ ኡስታዝ ከገባውት እንግዲህ ይሄንን ትንሽ እንዲያብራሩልኝ ብዬ ነው ሰላም አለይኩም ወራህመቱላሂ ወበረካቱ አንዳንዴ ማይክ ሲዝ እኔ ኡስታዝ የምናገረው ሁሉ ይጠፋብኛል አፉ በሉኝ ትንሽ ይሄን እንዲያብራሩልኝ ብዬ ነው ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ጥሩ ጥያቄ ነው እንደውም እንደዚህ ነው የምፈልገው እኔ ያልገባው ነገር መጠየቁ በጣም ቆንጆ ነው እህቴ አሚና እንዴት መሰለሽ غرر ይሄ 3 4 ጊዜ ነው የተገለጸው ገብቷቸዋል አልহামዱሊላህ غرر غش خداع علامه التمامن دبق ነገር شياچ የሚያቀው ገዢ የማያቀው ነገር መጥፎ ነገር ይሄ ነው غرر የሚባለው አይደለም ግን አንዳንድ غرر አለ حلال ሆነው ብዬ ነበር አንድ ምሳሌ እስጥሽ ምክንያቱም የሌሎቹ ሰዎች ጊዜ እንዳልወስድ ምሳሌው እንዴት መሰለሽ አሁን አንድ ሰው የሻወር ቤት ይከፍታል ሻወር ነው የምትሉት ውሃ መታጠብ በአዲስ አበባ አንድ ጓደኛችን ከፍተዋል ወንድሞች እና እንዴት ስራ ነው የሚሰራው ሰውየው በአንድ ቦታ አንድ መሬት ገዛና 15 ክፍል አደረገው ክፍሉ 2 ሜትር በ2 ሜትር ነው ምንድነው ያለው ሻወር ብቻ ነው ውሃ ነው ሙቆሃ ቀዝቀዛው ሃለው እና አንድ ሰው መጥቶ በአምስት ብር በአስር ብር እንደዚህ ገላውን ታጥቦ ይወጣል እዚህ ላይ አንድ ሰው ለምሳሌ አምስት ሰው ከገቡ አምስቱ ኤግዛክትሊ 5.5 ሊትር ይጨርሳሉ ብለን አንጠብቅም አንዱ ጥሩ መታጠብ ደስ ይለዋል 5 ሊትር ይጨርሳል አንዱ 10 ሊትር ይጨርሳል አንዱ ሳምናው ግማሹ ይጨርሳል አንዱ ትንሽም አይጨርስም እንደ ሁኔታው እንደ ጤናው እንደ አሰራሩ ስለሆነ እዚህ ላይ غرر አይባልም ገብተህ እንደፈለክ ታጠብ ሳሙናውም ተቀርቦልሃል ፎጣውም ተቀርቧል ሻምቦ ካለም ተቀርቧል ውሃውም ውሃ ጥሩ እንትኑ ቀዝቃዛውም ሙቁም አለ እንደፈለክ ከቀዝቃዛ ከፈለክ አብዛ ከሙቁ ከፈለክ አብዛ እዚህ ላይ ግምትና غرر غش خداع ባልነው የለም ምክንያቱም ለመገመት ለማጠር ነገር አትችልም ገብቶሻል አሚና ግን አንድ ሰው ገብቶ ሆነ ብሎ የባለቤቱን እንትን ለማክሰር ብሎ ገብቶ ውሃው እስከመጨረሻ ከፍቶ ዝም ብሎ ቢደፋው 10 በርሚል ቢደፋ ይህ ነገር የታወቀ ነው ላኪን እኔ ምንድነው ምለው አምስት ሰዎች መጥተን አንዳንድ ክፍል ገባና ገላችን ታጥበን ወጣን እዚህ ላይ እንግዲህ አሚና የምትታጠበው በአምስት ደቂቃ ነው አንዱ የምትታጠበው 6-7 ደቂቃ ይወስዳል የበለጠ ውሃ ያፈሳል እዚህ ላይ غرر የሚባለው ነገር የለም ምክንያቱም ግድብ ለማድረግ ስለማንችል ለሁለተኛ የውሃ መጠን ሊገደብ አይቻልም ይህ እንደዚህ ምሳሌ ነው የሰጠውሽ በዚህ አይነት ብዙ ነገር አለ ለምሳሌ ውሃ ለመጠጣት ትገባለህ አንድ ሰው 1 ሊትር ያጠግበዋል ወጥቶ እንትኑ ጠጥቶ ይወጣል አንድ ሰው ሁለት ፊት አድርጎ ይወጣል ሁለቱም ግን አንድ እንትን ነው የሚከፍሉ ገብተህ ውሃ ጠጥተህ ልትወጣ 1 ብር ነው ይሉሃል አይደለም 1 ብር ትከፍልና ትገባለህ ገብተህ እስከምትጠግብ ትጠጣለህ አንድ ግን ሳይጠግብ ያኒ ጤናው ስለማይፈቅድለት ሳይጠግብ ይወጣል ስለዚህ ይህ የጨረሰው ውሃ ይህን መጨረስ አለበት አይባልም ይህ ነው እንግዲህ غرر አይባልም ለዚህ ብዙ ምሳሌዎች ሰጥተዋል ዑለማዎቹ እሺ ሁለተኛ ጠፋኝ ምንድነው የጠየቅሽ ሁለተኛ ማይክ ፍሪ ወንድሞች سلام عليكم ورحمة الله وبركاته جزاكم الله أستاذ ولتنيا لاي لنقرو يتأيكوت سويو سيشت بميزان لايك بميزان نقر باستمارو اللاينو اقابا من نشت بات ساعت سويو اقابا سيشت مرقو مشت ترونو ያው ተብል ብለው አስተምራውናልና እሱ ምንድነው የሚባለው ያው ከተቀሰሱት ውስጥ እሷን አልፊያት ነበር እና ምን ማለት ምን ማለት ምንድነው የሚባለው በአረብኛው ኡስታዝ ያው በቁርአኑ ማለት ነው እሱ ነው የጠየኩት እንግዲህ ኡስታዝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ገብቶኛል ነቢያችን ሰለላም አንድ ጊዜ አንድ ሰው ሲሸጥ ተመር ሲሸጥ አዩትና እና አስጠነቀቁት ምንድነው ምን አሉት አርጅህ አሉት ይህችን ከሊማ ነቢያችን ያስቀመጠዋት እና ዝን ወአርጅህ አሉት ያኒ ሚዛኑ ትንሽ ጭመር አድርግለት ምክንያቱም ትክክል ነው ያደረጉት ብለህ እንዳታጎለውና ነገ እንዳትጠየቅ ምን አለበት ሁለት ተመር ብትጨምርበትና አትከስር ማንቴ ارجح قالوت سلازي يبلط او مندنو ستشط يعني انت لني يكفاني لغجو يطامو بله شط تنش عند تمر تشمرالله كيلو سكر قالتشي 2 3 غرام تشمره كنتو كطرطاري لتدنو يالوت نبياچين هنا سم جن يلو سنو سمو ارجح ما يكفر يقول ሰላም አለይኩም ሶሪ እኔ ተራ ነው አሚና መጣይቅ መስ ማጣይቅ መስሎ እጅን አውጥቼ ነበር ይስማል ሰላም አለይኩም እሺ ኡስታዝ የኔ ምን ጥያቄ ነው ሴሎርድ ሳየው ያን ቃም ስጄ መልሰዋለሁ እና አላረኩትም አልহামዱሊላህ ግን ለምሳሌ ለመነግሮት ያለሁት እና ያን ቃም መልሰዋለሁ መልሼ እዛው መልሼ ምንሽ ያን ቃን ስጄ ያኛውን ሴሎውጣውን እንደገና በሴሎ አላገዛዋለሁ አንድ ይሄ ነው ይሄ ይቻላል ወይ ሁለተኛ ደግሞ ለምሳሌ አንድ ቃ እስከ 50 ዶላር ከገዛ ይሄ ንቃ ይሰጣሃል የ30 ብር ይሁን 40 ብር ቃ ይሁን ይሰጣሃል ግን መጀመሪያ የ50 ዶላር የሚሆን ቃ መግዛት አለብህ ከዛ እንደዛ ያረጋሉ አሁን የ50 ዶላር ቃ ገዛለሁ ያቺ ጊፍቷ ወይ የ30 ዶላር ወይ 40 ዶላር ቦርሳ ወይ ይሁን ቃ ይሰጣኛል አሁን ቤት ይሄዱና ምን ያረጋሉ ቦርሳውን አስቀምጠው ሁለት ሶስት ቀን ቆይተው ያን የገዙትን ቃ ይመልሳሉ ገብቶት ይሆናል ይመልሱታል አሁንስ ባለሱቁ ያን ቦርሳ አምጣ አይላቸው ቃን ይመልሳሉ ቦርሳውን አሁን በተዛዋሪ በነጻ አገኙት ማለት ነው በዛም በዚህ በነጻ አገኙት እና ይሄ ሁለቱ በጣም ስለሚያስፈራ ለጠይቆት ብዬ ነው ሰላም አለይኩም ማይክ ፍሪ እሺ የሚያስፈራሽ ብቻ ሳይሆን ይግልጽ ነው እንጂ እህቴ በጣም ግልጽ ነው ይሄ ነገር ይሄና ይሄ ነው ጋራር የሚባለው ይሄ ነው ግሽ የሚባለው ወንድሞች ሁለተኛ ነገር መድሃኒቱ ምንድነው ይሄ ሽያጭና ገጂው ከተስማሙ ምንም ነገር የለውም ግን ገጂ ሽያጩ አይስማማም በዚህ አንቺ እዛ ቤት ወስደሽ አንድ ሳምንት 3 ቀን አስቀምጠሽ ባትጠቀምበትም خلاص ተሽጣዋል ነገሩ ከሱቁ ወጥቷል ይሄ ሰከንድ ሃንድ ነው የሚባለው ባትጠቀምበትም መጥተሽ ለመመለስ ሽያጩ ከተስማማ ምንም አይደለም እሺ ብሎ ከተቀበለሽ والله ራስ ጉዳይ ነው ላኪን ላይቀበልሽ ይችላል እንደውም አይቀበልሽም حق አለው እንዳይቀበልሽ ስለዚህ አንቺ ብትጠቀምበትን ባትጠቀምበት እኛ እኮ ተመረናል ረሳሽ እንጂ አንድ ሰው ሽያጭ አንድ ሰው ገዢ ሆነው ከዛ ከቦታው ከመለያየታቸው በፊት የተስማሙበት ዋጋ ከዛ ከእንትኑ ከዛ ከተነሱ ሐሳባቸው ሊቀይሩ ይችላሉ መሸጡ መለወጡ ሊያፈርሱት ይችላሉ ከዛ ቦታ ከተነሱ ግን ሽያጩ ገንዘብ ወስተዋል ገዢው እቃ ወስተዋል ምንም አንት ያቀ አይመጣም ከዛ በኋላ ኢላ ዒብ ከተገኘበት የተገዛው እቃ አንድ ጉድለትና غرر ከተገኘበት የተደበቀ ጉድለት ከተከንትን መጥተሽ መልስልኝ ብለህ ለመክሰስም ይቻላል ግን አሁን ሁለት ነገር የጠቀስቻቸው በሙሉ ስተት ናቸው حرام ናቸው خداع ናቸው غرر ናቸው غش ናቸው እና አንቺም ይሄ ነገር መጥፎ ባይሆን ኖሮ አትጠይቅም ነበር መጥፎ መሆኑን ያኒ ትንሽ ሰውነትሽ ስለነገረሽ ነውና ከንቱ እንትና አይ በጣም መጥፎ ነው ክልክል ነው አንቀረበው ይሄ ነገር ማይክፍሪ ወለዳገድ ወለዳገድ የሚባል ነገር አለ ወለዳገድ ያቃሉ ኡስታዝ ነው ድምጽ አይሰማም ወለዳገድ የሚባል ነገር አለ ወለዳገድ ማለት ለምሳሌ ወለዳገድ ማለት ለምሳሌ ገንዘብ እበደራለሁ እኔ ለምሳሌ 10 ሺህ ብር እበደራለሁ ወደ ውጪ ለመውጣት ይሆናል ለሆነ ነገር ይሆናልና ያ የተበደርኩት ታዲያ የተበደር እቃ ሲይዛለሁ ማለት ነው ለምሳሌ ቤቴን አስይዘዋለሁኝ ቤቴን ሳስይዘው ኖ ኢትስ ኖት ኢንተረስት ቤቴን ሳስይዘው ማለት ነው ቤቴን ሳስይዘው እሱ በቤቴ መጠቀም ይችላል ያከራየዋል ወላ ይነግድበታል ምናምን መጨረሻ ላይ ብሩን ስመለስለት ቤቴን ይመለስልኛል ይሄ ነገር ይፈቀዳል ወይ ይሄ ነገር ይፈቀዳል ወይ ጥያቄ ይሄ ነው ብንታኑስ ላላህ ስትያውፍ በኝ የሌለሽ መስሎኝ ነው የነጠኩሽ ሁለት ሶስት ጊዜ ተደጋግመው እንትን ስትባይ ማለት ነው አውፍ በኝ ኡስታዝ ማይክ ፍሪ ጥያቄ ከገባሁት ወሰላሙ አለይኩም ወራህመቱላሂ ወበረካቱ ቆንጆ ጥያቄ ነበር ግን መጀመሪያ የሪባ የሚባል ነገር እንገባለን እዛ ይጠቀሳል ኢንሻአላህ ነገሩ አሁን ከዚህ ከምንማረው አንዱ የሪባ ባብ ይመጣል የሪባ ጉዳይ ይመጣና በዛ እንከራከርበታለን ላኪን ሪሃን ማለት ትሂጃ እንለዋለን በትግርኛ ትሂጃ ያላችሁት እናንተ ነው ነገሩን ነው የምትይዘው እንጂ አንተማ ለምሳሌ ወርቅ ካስያዘች አንዷ ወርቁን ሽጠህ እንደገና ሲወደድ ሲረክስ ትገዛለ ሲወደድ ትሸጣለ ሲወድ እንደዚህ ካልከማ የወርቁን ያህል ነገር ልታተርፍበት ትችላለህ ስለዚህ ካበደርከው እጥፍ ገንዘብ ልታስገባ ትችላለህ ይህማ ሪባ ሆነዋል ሪሃን ማለት ገንዘብህ እስከሚሰጥ ድረስ ነገሩ መያዝ ነው ለምሳሌ ለስድስት ወር ብለህ ካበደርክ ስድስት ወር ነገሩን ይዘህ ትቆይና ስድስት ወር ከሆነ ክፈለኝ ትሏለህ ላ አልከፍልህም ካለ ነገሩን ሽጠህ ያበደርከውን ገንዘብ ለመውሰድ ይቻላል ይሄ ነው ሪሃን የሚባለው ያበደርከው ነገር ለማስተማመንና ጋራንቲ እንዲሆንልህ ብቻ ነው የምትይዘው እንጂ ካከራየኸውማ ለምሳሌ ለኔ 1 ሚሊዮን ብር አበድርሃለሁ ያንተን ቤት ይዘዋለሁ ለአንድ አመት ያህል ቀጠሮ አድርገናል በአንድ አመት እኔ ይህን ቤት በአምሳ ሺህ ብር ካከራየሁት ስንት ወሰድኩ ማለት ነው 1 ሚሊዮን ከአምሳ ሺህ ወሰድኩ ይህ ነው ሪባ የሚባለው አይነ ሪባ ሁወ ሀዛ ለምሳሌ አንድ ሰው 50,000 ብር አበድረኝ ይላል እሺ አበድርሃለሁ ግን ስትመልሰው 53,000 አርገህ ነው የምትመልሰው ካለ ይህ ነው በነቢያችን ሳ ሰለም ጊዜ የነበሩ የሁዶች የሚጠቀሙበት የነበረው ሪባ አላህ በቁርአን አድርጎ ሐራም ነው ያለው ይህ ነው በተለይ በተለይ በመበደርና በማበደር ነው እንጂ በሌላ ላይ መጣም እንትኑ ሪባው ስለዚህ አንተ ቤቱን ለአንድ አመት ለሁለት አመት ካከራየኸው 50 60 100 ሺህ ብር በክራይ ከተቀበልክ መጀመሪያ ደረጃ የተማርነው ነገር ላስታውስህ ወንድሜ الذي لا تملكه لا تبيعه انت بالبيت ادلهم عند بدرس كم يكفل نو يازكو انجي يبيتو بالبيت ادلهم لتاكرايو ما تتشلم كاكرايهم حرام هنا ليه نجر سلازي يعني يازكو نجر ادهن اسكم يكفل نو متيزو كذا بحالا اقاو ندال ود بالبيتو ملسه ገንዘብ ደሞ ተመለሰ ይመለስልሃል ጠይብ ጥቅሜ የት ነው ጥቅሜ ከአላህ ነው ያበደርከው አጅር ታገኛለህ ይህ ነው ኢንሻአላህ ማይክ ፍሪ ሐኖታ ዙና አላህ ኸይር ጀዛትን ይክፈለዎት አላህ ይውደደዎት አላህ ከመረጣቸው ደጋግ ባሪያዎች ያድርገውት በጀነት አልፍርዶስ ከመረጣቸው ደጋግ ባሪያዎቹ ያድርገውት አላህ ኸይር ስራዎትን ይቀበለውት። እንግዲህ እኔ ያው እየተለማመድኩኝ ነው በማይክ ብዙ ዱዓ አልችልም ገና እየተማርኩ ነው እንደ ራቢያ አልችልም እንግዲህ የምችለውን ያክል ምቼም ኢንሻአላህ ቢዝኒላህ አላህ ይውደደው ካላህ በላይ ሰውደታ ጊዜያዊ ሊሆን ይችላል ዘለቄታ አይኖረውም አላህ ውደታ ግን እስከ መጨረሻው አላህ ያድርግልዎት ድካሞትን ኸይር ስራዎትን አላህ ይቀበለዎት እንግዲህ አላህ ከርሶ ጋር ይሁን ሰላም ይደሩ ኡስታዝ ኦኬ ጃውጡ ማይክ ፍሪ ለርሶ ኢንሻአላህ ማለሽ መጨረሻ ቃሌ ነው መሬት ቆፍራችሁ ሃኑታን አላገኛችሁም ዛሬ ኧረ ሃኑታዬ ጠፋች ሁላችን ሃኑታዬ እንበላት እስቲ ወነቴ ነው በጣም ናፍቃኛለች የሷንትን ጭማሪ የሷን ትምርት የሷን አሳጥሮ መናገር አላህ ጨምርላትና ሐቂቀተን ኔ እንትን ነው ያኒ ሳማራይዝ አርጋ ስታቀርበው ህዝቡ ሲሰማው ነው እኔ እንግዲህ የተናገርኩት ነገር ስትደግመው ለኔ አይደለም ጥቅሙ ግን ህዝቡ ሲሰማው እንዴት ደስ ይለኛል መሰላችሁ ምክንያቱም በኔ አማርኛ የማይገባቸው ሰዎች በሷ አማርኛ ሊገባቸው ይችላል ደሞ ሁሉ ነው ካቨር የምታደርገው እና ዛሬ እንዴት እንደጠፋች እንግዲህ ከጠፋች ሁላችን አብረን እንሄዳለን ባልዋን እንጠይቃለን አረባክህ የኔ ወንድም ለኛ ብለህ ፍቀድላት ብለን በጣም እንለምነዋለን ኢንሻአላህ እሺ ማይክ ፍሪ ያው እንግዲህ ለቀልድ ነው የምናገረው ባረከላሁ ፊኩም ደህና ደሩ ኢንሻአላህ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝና አላህ ይደደውት እንግዲህ ያ ጀማ ሃኑታ ያሉት እኔ ማይክዬ ስለነበረ ነው እንግዲህ ራቢያ ለማ ራቢያ ተላደው ይያለ ማለት ፈልገው ነው ኡስታዝ በዛ ተረዷቸውና ይገባኛል ኡስታዝ እኔ ተረድቼውታለሁና ሌሎቹ ትንሽ እንትን እንዳይሉ ብዬ ነው ኢንሻአላህ ምናልባት ቢዚ ሆና ሊሆን ይችላል አብሽሩ አብሽሩ ኡስታዝ ያጋጥማል ያለ ነው ሸወድሽኝ እኔ አይደለሁም ማራ ኡስታዝ የሸወድኩት ማሻአላ ይሁን አመቱ አዎ እንዴ እኔስ ተማሪያቸው አይደለሁኝ እንዴ እኔ ምታቸው ተማሪያቸው ነኝ እውነታቸውን ነው ማሻአላ ኡስታዝን አላህ ይወደደው ስላላህ ብለን እንወደውታለን እና ከብረውታለን አላህ ያቆየውት ማይክ ፍሪ ኑርጀና አፉ በይን በድጋሚ አልፌሽ ስለያዝኩኝ ወቅቴ ማይክ ፍሪ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ወበረካቱ ይስማል እኔ በመጀመሪያ ኦፍ ትሉኛላችሁ ግን አስተያየት ሰጠች ብላችሁ እንዳትሉኝና ምክንያቱም አንድ ሩም ውስጥ ገብቼ ኡስታዝ አብካሊድ እያስተማሩን ነበርና እያስተማሩ እያሉ ሰዎች እንደዚህ እየዘለሉ ማይክ ሲይዙ አያቸው ማለት ነው እና ከዛ በኋላ እሳቸው ያዙ እናንተ ሰዎች አደብ ያስፈልጋችኋል አሉ ማይክ እየዘለላችሁ ለምን ትይዛላችሁ አደብ ያስፈልጋችኋል አይ ከሌኮ አድሚን ናት ኡስታዝ አድሚን ናት ኡስታዝ ብለዋሉ አድሚንስ ብትሆን ለምን ትዘላለች እኔ የማስተምረው አደብ ነው መጀመሪያ ብለው ስላሉ እነዛ ሰዎች እንዳይከፉብን አሁን ለምሳሌ መጀመሪያ የነበሩ ሰዎች እኔ ዘልሌ ቢይዝባቸው ምናልባትም ኢምፖርታንት ሊሆን ይችላል የነሱ ጥያቄና ለራሳቸው ኢምፖርታንት ሊሆን ስለሚችል ዘልሌ በሚይዝባቸው ጊዜ እንዳይከፋቸው ለማለት ነው እና ኡስታዝ አብካሊድ ደግሞ ይሄን አስተማሩን አደብ አደብ ያስፈልጋችኋል እኔ ማስተምራችሁ አደብ ነው መጀመሪያ ብለዋሉንና ለዚህ ነው አውፍ በሉኝ ይሄን ለማለት ብቻ ነው ለወደፊቱ ያው ተራቸውን ጠብቀው ሁሉም ጥያቄያቸውን ይጠይቃሉ ሰላም አለይኩም